ሚስት ማለት ለምሳሌ ለሙከራ ወይም ደግሞ አንድ ሰው የሚሳሳት ከሆነ ቅጣቱ አታውርድበት፣ ትንሽ እድል ስጠው። እንደገና ስህተት ከተሳሳተ ሁለተኛ በርዶ እድል ስጠው። ሙህላ የሚባለው አልሙህላ ማለት በአረብኛ ይህ ነው። በአማርኛ ምን ይሆን? ምን ትረጉሙላችሁ? እስቲ ትርጉሙ ምን ይመስላል? አልሙህላ ወሊዳሊክ አረብ ሲመስሉ ምን ይላሉ? ኢነ ላሀ ላ ዩህሚል ወላኪን ዩምሂል ይላሉ። ኢነ ላሀ ዩህሚል ላ ዩምሂል ወላ ዩህሚል ያኒ አላህ ስብሓነ ወተዓላ እድል ነው የሚሰጥህ እንጂ ችላ አይልም ማለት ነው። ለምሳሌ አንድ ሰው ዚና ያበዛል፣ እድል ይሰጠዋል አላህ ስብሓነ ወተዓላ ያኒ ቶባ እንዲል። እንዲያውም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሱብሓነላህ። ይህ ሐዲስ እኮ አሁን የምነግራችሁ ሐዲስ 99% በዓለም ያሉ እስላሞች አያውቁትም። ቢያውቁትም ሁል ጊዜ አይሰሩበትም። ሐዲሱ ምን ይላል መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? እባካችሁ በደንብ ስሙትና ተጠቀሙት እስቲ። ሁል ጊዜ በግራና በቀኝ ትከሻችን ምን አለ? ሁለት መላኢካ አሉ። በቀኝ ትከሻችን ያለው ጥሩ ጥሩ ስራ ይጽፋል፣ በግራ ትከሻችን ያለ ደግሞ መጥፎ ስራ ይጽፋል ማለት ነው፣ ወንጀል ይጽፋል። አሁን ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ይህ አንተ መጥፎ ስራ ከሰራህ፣ ወንጀል ከሰራህ፣ ያ በግራ ያለው መላኢካ ለመጻፍ ብሎ ሲዘጋጅ በቀኝ ያለው መላኢካ ተው ይለዋል። ተው ቆይ ትንሽ አምሂልሁ ስተ ሰዓት ሀከዛ ያቁል ነቢ ስ ሰለም 6 ሰዓት እድል ስጠው ይላል። እንግዲህ ሰዓቱ 60 ሰከንድ ማለት ነው። ላ ሰዓቱ በነቢያችን አቆጣጠር ማለት ነው። አንድ ቀን ሊሆን ይችላል፣ አንድ ሳምንት ሊሆን ይችላል፣ አንድ ሰዓት ሊሆን ይችላል። አልሙሂም 6 ሰዓት ስጠው ባክህ ይላሉ። ከዛ በኋላ የግራ በግራ ያለው ወንጀል የሚጽፈው ይጠብቃል ይጠብቃል ቶባ እስከምትል ድረስ እንደገና ይጠብቃል። 6 ጊዜ ይጠብቅሃል ማለት ነው። ሱብሓነላህ። እዚህ ላይ እንግዲህ አንተ ይህን ሐዲስ የማያውቅ ሰው ዝም ብሎ በቃ ቶባም አይልም እስትግፋርም አያደርግም። ለወንጀሉ ወንጀል ይጨምርለታል፣ ከዛ ለወንጀሉ ወንጀል ይጨምርለታል። ያኔ ወንጀሎቹ በሙሉ የተከመሩ እየተከመሩ ልቡን ያጨልመዋል ማለት ነው። ስለዚህ እድል አለ ማለት ነው። 6 ሰዓት ይጠብቅሃል ያ መላኢካ። ያኔ የፈለገውን ወንጀል ብታደርግ ኢንሻአላህ፣ የፈለገውን ትልቅ ወንጀል ብታደርግ የተውባና የእስትግፋር በር ክፍት ስላለ ያኔ እሱ ይጠብቅሃል አሉ። ተማም። ስለዚህ ይህ ነገር እንግዲህ በጣም ያስቸግራል። እውነቴ ነው፣ ብዙ እንትን ያላል። እሺ እንግዲህ እስቲ ግማሽ ደቂቃ ስጡኝ። ዳሩ ቢላል ልንገራቸው፣ ሌላ አስተማሪ ከሌለ ማይኩ ከፍተው እንዲያስተምሩ ኢንሻአላህ። ወይ እስቲ አንድ ጊዜ የኛ ክፍት እንትን ነው ያን የተስማማንበትና ሁለቱ አይነት ደርስ እንዳያልፍብን ማለት ነው። ስለዚህ አሁን ሌላ እንትን ከሌለ አንዱ አድሚን ማይኩ ይውሰድና እኔ አንድ ደርስ እሰጣለሁ በበድር እስቲ ተከታተሉት ነው ምለው። ኡሙ አብዲን ታስተላፊ ያለሽ ኢንሻአላህ። ኡሙ አብዲን ማይኩ ወይም በረካ አንዳችሁ እስቲ ክፈቱትና ማን ነው የሚያስተላልፈው? አው خلاص አንዳችሁ እንግዲህ ወደ በድር ሄዳለሁ እኔ። እሺ السلام عليكم ورحمة الله. يسمع لي أخوة؟ طيب طيب إذن جمر الله هنا المهلة إلى الله مهلة مالت الدل مستأت مالتنا أهن دسما تشوت هلو. الله سبحانه وتعالى من نيوم ونجل أرقه كتا ين ونجل تصفه ወደ ተግባራው እንትን አይሄድም። ነቢያችን እንዳሉት ሰለላሁ ዐለይሂ ወሰለም ያ በግራ ያለው እንትኑ በግራ ያለው መላኢካ በትከሻችን ያለው ማንኛውም ወንጀል ለመጻፍ ሲል በቀኝ ያለው መላኢካ እባክህ ቆይ እድል ስጠው፣ ሙምኪን እስትግፋር ያደርጋል እና እስትግፋር ካደረገ አትጻፈው እድል ስጠው ተውባ ሊል ይችላል ይላል። እኛ ግን አብዛኞቻችን ይህን ሐዲስ ስለማናቅ ብናቅም ችላ ስለምንል በቃ ወንጀል በወንጀል ብቻ ነው የምንቀጥልበት። ሱብሓነላህ አልዓዚም። እና እስቲ ስለ ሙህላ ነው የምናገረው። አልሙህላ ነዓም። አንዱ ጎረቤታችን ነው በሳውዲ አረቢያ። አንዳንድ ጊዜ ይሰግዳል፣ አንዳንድ ጊዜ ብዙ ጊዜ ደግሞ ይተዋል ሰላት። ለምሳሌ በወር ሙሉ 3-4 ጊዜ ብቻ በመስጊድ ታየዋለህ፣ ሌላ ቀን አይሰግድም። እንደዚህ አንዳንድ ጊዜ ደግሞ እልም ብሎ ይጠፋል፣ አይሰግድም። አሁን እኔ ዱዓ አድርግለት ነበር፣ ወላ አላሁማ ረቢ ህዲህ ያ ረብ፣ ወደ መንገዱ መልሰው እስቲ ይስገድ ምናምን። እኔ በጣም በጣም ስመኙለት ጥሩ ምኞት ስል እሱ አንድ ቀን ስጠይቀው ለምንድ ነው አንተ የማትሰግደው ብዙ ጊዜ በመስጊድ አናይህ ምናምን ስለው ፈጃእኒ ወላ በጣም እንትን አለኝ። ምን አለኝ መሰላችሁ? እንዴ እነዚህ የሚሰግዱ ደግሞ ምንድን ነው? የመስገድ እኮ አይደለም ነገሩ፣ የመስገድ አይደለም። አብዛኞቹ የሚሰግዱ እኮ ልባቸው ጨለማ እኮ ነው አለኝ። ኧረ አንተስ ልብህ እንዴት ነው? ነጭ ነው ብርሃን ነው አልኩት። ያው እንደ ሰገድክ እኮ አይደለም። ስንት የሚሰግዱ አሉ፣ ጢማቸው አርዝመው ሰላት 5 ጊዜ እየሰገዱ ልባቸው ግን ጨለማ ነው። የእኛ ልብ ግን አላህ ያውቀዋል፣ በጣም ብርሃን ነው እንትናምን ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ምን አይነት ክብርያ ነው አልኩት። ሱብሓነላህ። ለው ካነ ቀልቡከ ኑር ለሰለይተ ኩል ሰላ ፊ ጀማዓ። እንደዚህ ብየው በቃ ተውኩት እንትን። ስለዚህ እንደዚህ አይነትም አለ። ያኒ ሰላቱ መተው ብቻ ሳይሆን ማፌዙና ማሸፉ ደግሞ ከዛ ይብሳል ማለት ነው። እሺ እንግዲህ ወደ ደርሳችን እንሂድ። አናሱ ፊ ሰላ ያ አኽዋ፣ ሰዎች በሰላት የተለያየ ቅርጽ አላቸው፣ የተለያየ አቋም አላቸው። ሁሉ አይደለም፣ ሁሉ ሰው ሁሉ እስላም የተባለው በሰላት አንድ አይነት እንትን የላቸውም። ለምሳሌ ነቁል አንዳንድ ሰዎች አሉ አህለ አርባ ሰለዋት፣ ያኒ አራት ሰላት ብቻ የሚሰግዱ አሉ። አሁን በዚህ ሩም አሉ፣ እዚህ እየሰሙኝ ነው። አሁን አርባ ሰለዋት ማለት ምንድን ነው? ዙሁር ይሰግዳል፣ አስር ይሰግዳል፣ መቅሪብ ይሰግዳል፣ አልዒሻ ይሰግዳል። ፈጅር ግን ተኝቶ ነው የሚያሳልፈው። ይህ አይነት ልምድ ወስዶታል፣ በቃ እንደ ልምድ። ያኒ ለምሳሌ ጀዋሉ አይሞላውም፣ ወይም ደግሞ ብቻውን የሚኖር ከሆነ ደግሞ ዝም ብለው ይተኛል። ከዛ ጀዋሉ ቢሞላውም ያኒ ጀዋሉ ያኒ አስተካክሎ ቢተኛም ለስራ ብለው ነው የሚያስተካክለው አብዛኞቹ። ለምሳሌ በሁለት ሰዓት ጠዋት ስራ የሚገባ ከሆነ በአንድ ሰዓት ያስተካክለውና ጀረስ ሲያደርግ ይነሳል፣ ወደ ስራው ይሄዳል። ለፈጅር የሚያስተካክሉት በጣም ብዙ አይደሉም፣ ቢሆንም ይተኛል በቃ። ስለዚህ ብዙ ሰዎች አሉ አራት ሰላት ብቻ የሚሰግዱ፣ አምስተኛ ግን ሁል ጊዜ ቀዳ ያወጣሉ። ተማም ወሁም ልአከር ከቲር ናቸው። ወናሱ መን የቁል ሰላት አንዳንድ ደግሞ ለማይረባ ምክንያት ሰላት የሚያሳልፍ ደግሞ አለ። ዝም ብሎ የተጫወተ አንዷ ምን አለችኝ፣ ቴሌፎን አድርጋ ያ ሼክ እብራሂም እኔ እኮ በጣም ችግር አገኘሁ አለችኝ። ምንድን ነው ባሌ አለችኝ። ምን ነው ምን ነካው ባልሽ? ያ አኺ ከልጆቹ ጋር ኮምፒውተር ይጫወታል አለ። ከህፃኖች እኮ ነው ኮምፒውተሩ እየተጫወተ እንደዚህ። እባክህ ና ስገድ፣ አዛን ብለዋል ኢቃማ ብለዋል ስለው እባክህ እሽተይ እንስቲ ይህን ልጨርስ መጀመሪያ እያለ አዛን ብሎ ኢቃማ ብሎ መስጂዱ ሰግዶ ጨርሰው እንደገና ያኒ ከነሱ ጋር አታሪ የሚባል ነገር አለ፣ ኮምፒውተር እንደዚህ ፊልም ካርቶን ጨዋታ ምናምን እንደዚህ ከህፃኖቹ እየተጫወተ ሰላቱ ያሳልፋል አለች። መቅሪብ አዛን ይላል፣ አስር ሳይሰግድ መቅሪብ አዛን ይላል። እና በጣም አስቸገረኝ። ሱብሕ ደግሞ ቀጥታ ተኝቶ ያሳልፋል ትለኛለች። እና እንደዚህ አሉ፣ እየሰሙ እያዩ ሰላት የሚያሳልፉ አሉ። እንደዚህ የመሳሰሉ ሰዎች አላህ ስብሓነ ወተዓላ በቁርአኑ አድርጎ አንድ ትልቅ ቃል አሳለፈባቸው። ምን አለ አላህ ስብሓነ ወተዓላ? ፈወይሉን ሊልሙሰሊን አለዚነ ሁም አን ሰላቲህም ሳሁን። ይህ ለነሱ ብቻ ነው የወረደችው ይህች አያ። ፈወይሉን፣ ወይል ምን ማለት ነው አሉ። በጀሀነም ትልቅ ሸለቆ፣ በጣም ረዥምና ሰፊ የሆነው ሸለቆ ነው፣ በሁለት ተራራ መካከል የሚገኘው። እዚህ ላይ ልክ እንደ ጎርፍ የሚጎርፈው አንድ ጎርፍ አለ አሉ። ይህ ጎርፍ ምንድን ነው አሉ። በአዱንያ ዚና ያደርጉ የነበሩ ወንድና ሴት ከብልታቸው የሚወጣው በጣም የገማ ፈሳሽ ነገር፣ እነ አቡ ጃህል፣ እነ ፊርዖን፣ እነ ጀሀነም ውስጥ የገቡ ሰዎች ደግሞ እሳት ስታቃጥላቸው ስጋቸው እየበሰለ ያኒ ከሱ ፈሳሽ መረቅ የነሱ ስጋቸው መረቅ እንደዚህ ሲፈስ ደሞ በጣም የገማ ነገር ነው። የጀሀነም ሰዎች በቃ ሲቃጠሉና ልክ እንደ ሲጋ ሲበስሉ ከዛ የሚፈሰው ፈሳሽና ከነዛ ዜና የሚያደርጉ የነበሩ በአዱኒያ ከፈርጃቸው ወይም ከብልታቸው የሚፈስ ሁሉ ይህ ተከማችቶና ተሰብስቦ በዚህ ሸለቆ ይጎርፋል ማለት ነው። ምን አሉ ዑለማዎቹ? ጨናው ገና ያኒ የብዙ አመታት ርቀት ያለው ጨናው ብቻ ይገድልሃል አሉ። በጨናው ብቻ ራስህ በሁለት ይከፈላል። ሽተው ማለት ነው። በሽተው ያኒ ስትሸተው ራስህ ፍንክት ብሎ ይሄዳል። በጣም መጥፎ ሽቶ ነው ያለው። ሙቀቱ አሉ ያኒ ከፍተኛው ደረጃ ሙቀት የደረሰ ነው። በጣም ከባድ ሙቀት ያለው ነው። ከዛ በኋላ ጣዕሙ አሉ እሬት ነው። በጣም እሬት ነው አሉ። እና ምን ይሁን እንግዲህ ከፈርጅና ከዚና የወጣ ስኳር ሊጥ እንጠብቀዋለን? ላ ይህ በጣም ቆሻሻና በጣም አደገኛ የሆነ ነገር ነው። ይህን ይጠጣሉ አሉ። እነዚህ ሰላት የሚያሳልፉ ቀዳሚ የሚያደርጉ ኦ ያኔ እንትን ያኔ አለምንም ምክንያት እንትን የሚያደርጉ እነዚህ በሙሉ ፈወይሉን ሊልሙሰሊን። ደግሞ ተመልከቱ፣ ይህ ወይሉን ያለው ለእስላም ነው። ለእስላም ብቻ አይደለም፣ ረ ለእስላም ብቻ አይደለም፣ እስላም ሆኖ ለሚሰግዱ ነው። እንዴት አወቅን? እንዲ አያው እኮ እነዚህ ፈወይሉን ሊልሙሰሊን፣ ለዛ ለሚሰግዱ ልብ በደንብ ተረዱት። እንትኑ ለሚሰግዱ ሰዎች ይህን ቅጣት አለበት ይላል። እንግዲህ ለማይሰግዱ ምን ሊሆን ነው? እንመጣለን። እሱ ደግሞ ፈወይሉ ሊልሙሰሊን አለዚነ ሁም አን ሰላትህም ሳሁን። ተአመሉ መዒ የቁሉ ስብሓነ ተዓላ ሊልሙሰሊን። ናም ወልኩሉ የዕለም አነ ልወይል ዋድን ፊ ጀሀነም የሲሉ ፊህ ዑሳረቱ አህል ናር ማ የኽሩጁ ምን ፍሩጅ ዙናት። ከዚና የሚያደርጉ የነበሩ በቢሊዮን የሚቆጠሩ በአዱኒያ ዚና ያደርጉ የነበሩ ከፈርጃቸው ከብልታቸው የሚወጣ በሙሉ እዛ ተሰብስቦ ይሄዳል። ጠይብ፣ እነዚህ አንድ ቡድን ናቸው። ቁሉ አሚን፣ አላሁመ ላ ተጅዓልና ሚንሁም፣ አላሁመ ላ ተጅዓልና ሚንሁም፣ አላሁመ ላ ተጅዓልና ሚንሁም። ቁሉ አሚን ያ እኽዋ፣ ከነዚህ ሰዎች አያድርገን አላህ ስብሓነ ተዓላ። ምክንያቱም ያኒ ያው ቅጣታቸው ስለሰማን ማለት ነው። እሺ፣ ሁለተኛ ቡድን እስቲ እንሂድ። እነዚህ ደግሞ ምንድን ነው? يقول وناس أهل صلاة الجمعة فقط. سبحان الله، ناس جمعة بتشام يسجدوا له، وناس أهل رمضان فقط، رمضان بتشام يسجدوا دمه له، يسجد له يصوم له. نعم عنده بنغلاديش كان مسران بر أبرنا السر أمت بعند كامباني سراننا يعني بأمت عندور بتشانو يسجدوا السو من دونه رمضان. ረመዳን ሲሆን በቃ እሱና ሚስቱ ወደ መካ ይሄዳል፣ ዑምራ ያደርጋል፣ ገላውን ይታጠባል፣ አንድ ወር በደንብ ይሰግዳል። ከዛ በኋላ ኸላስ ሰላት የለም አስራ አንድ ወር። ለምንድን ነው ብትለው፣ ረ ረመዳን ወር ኢላ ረመዳን እኮ አላህ ይቀፍራል ይላል። ሱብሓነላህ አልዓዚም። ኢዘን ጁምዓ ጁምዓ የሚሰግዱ አሉ፣ ረመዳን ብቻ የሚሰግዱ አሉ ማለት ነው። ጠይብ፣ አንዳንዱ ደግሞ አሉ በሙናሰባት ብቻ የሚሰግዱ። ሙናሰባት ምን ማለት ነው? አሁን ይህ ነገር ስናገር ያኸዋ እናንተ የምትሰሙኝ አሁን እኮ ምን እያሉ ናቸው? አንዳንዱ እረ ይህማ የእኔ ስራ አይደለም ይላል። አንዱ ደግሞ እረ ይህማ የእኔ በሽታ አይደለም እያላቸው ነው እኮ። ናም ወናሱን ሐስበ አልሙናሰባት። አንዳንዱ ደግሞ በሲመቸው ብቻ የሚሰግድ ሰው አለ። ወላይ ይገርማቸዋል። ምጽዋ ታውቃላችሁ? ምጽዋ ሙቅ አገር ነው። ያው ወደቡ በጣም እንደ ሳውዲ አረቢያ ሙቅ ነው። እና አንድ የኛ ሰው ነው እዛ ይሰራል በምጽዋ። እዛ ሲሰራ 10 ወር እዛ ነው የሚሰራው በምጽዋ ሙቅ ነው። ከዛ ብርድ ሲመጣ ክረምት ሲመጣ ምጽዋን ትቶ ወደ አስመራ ይመጣል ማለት ነው። አስመራ በጣም ብርድና ቆንጆ አየር ያለው ነው። አሁን 10 ወር በምጽዋ ይሰግዳል። በአስመራ ሲመጣ ግን እንዴት የመሰለ በድላ ስለሚያደርግ በድላና ኮትና ሱሪ ሸሚዝ ከረባታ ምናምን እንደዚህ በቃ ደግሞ ብርድ ነው ጊዜው ብርድ ስለሆነ አይሰግድም። ወላ እኔ ራሴ ፐርሰናል የጠየቅኩት አንተ ለምንድ ነው የማትሰግደው? በምጽዋ ትሰግድ ነበር እዚህ ለምን አትሰግድም ስለው ያ ኺ እዚህ እኮ በጣም ብርድ እኮ ነው። አሁን ደግሞ ይህ በድላ ታውቃላችሁ፣ እሱ ታዳ የምንለብሰው ይህ ደግሞ አሁን እሱን አውጥተህ እንደገና ውዱእ አድርገህ ሲጨማደድ እሱ እንደገና ላውንደሪ ስታስገባው በቃ ችግር ነው። በቃ አላህ ገፉር ረሒም ነው። ማታ ሰግደን አምስቱ ሰላት በአንድ ጋር ሰግደን በቃ ሂዱና ተበተኑ፣ በየቦታችሁ ያዙ እላቸዋለሁ ይላል። ሹፉ ሹፉ። ኢዘን አይሰግድም ቀኑ፣ ምክንያቱም በድላ ያደርጋል፣ ከረባታ ያደርጋል፣ ከአንዱ ትልቅ እንትን ይገናኛል፣ ከአንድ ባለስልጣን ይገናኛል፣ እንደዚህ እንደዚህ። ስለዚህ ያኔ ኮቱን አውጥቶ ስሪውን ሰብስቦ ውዱእ ለማድረግ በጣም ክብሪያ ይዘዋል። በዚህ አይነት ይሄድ ነበር ማለት ነው። ጠይብ፣ ከዛ በኋላ አንዳንድ ደግሞ አሉ በካምፓኒ ያሉ እኮ ነው አሁን ሊኖሩ ይችላሉ። አይደለም የምለው እኔ በሳውዲ አረቢያ ያየኋቸው ነው። አንዳንድ አሉ በካምፓኒ በስራው ጊዜ ለምሳሌ 8 አወርስ ይሰራል በቀን 2 ሰዓት በጠዋት ይገባና 10 ይወጣል። በዚህ ጊዜ ዙሁርና አስር እዛ ይሰግዳል። ለምን ይሰግዳል መሰላችሁ? በሙሉ በካምፓኒው ያለው ህዝብ ሁሉ ይሰግዳል። ትእዛዝ ነው፣ መስገድ አለበት እና ይሰግዳል። አሁን ለብቻው ቁጭ ብሎ ያኒ ልቀመጥ አይፈልግም፣ ይሰግዳል፣ ከሰው ጋር ይሰግዳል። ወደ ቤት ሲሄድ አስር ከገባ ቤቱ ወይ መቅሪብ ከገባ እንቅልፍ በቃ ቀጥታ ወደ እንቅልፍና ወደ ምግብ ይሄዳል። ሁለት ሰላት ያሳልፋል። ምክንያቱም የሚያየው ሰው የለም፣ የሚቆጣጠረው ሰው የለም። ከዛ በኋላ ከፈለገ ነገ ቀዳ ያወጣል፣ ወይም ደግሞ ማታ ሲተኛ ሁሉም ቀዳ ያወጣል ማለት ነው። እና ይህ ሙናሰባት ይባላል፣ እንደ ተመቸው ማለት ነው። እንደዚህ አይነትም ሰዎች አሉ። ሀኡላኢ ኩልሁም አሁን የጠቀስኳቸው በሙሉ አላህ ስብሓነ ተዓላ በጣም በጣም ከባድ አያ አወረደ። ለእነዚህ ብቻ የምትሆን ደግሞ እንትን እነዚህ ከዛ ከበፊቱ በጣም የባሱ ናቸው። የበፊቱ እንኳን አንድ ሰላት ብቻ የሚያሳልፉ ነበሩ። አንዳንድ ጊዜ ደግሞ ያኔ ሁለት ሰላት ጀምዕ ያደርጋሉ። ወንጀሎች ናቸው በጣም የወንጀል ሰው። አንድ ነገር አለ ያኸዋና፣ አንድ ነገር አለ እናንተ ማወቅ ያለባችሁ፣ በተለይ በተለይ በረመዳን ብቻ የምትሰግዱ ሰዎች፣ በረመዳን ብቻ አላህን የምታውቁ ሰዎች አንድ ትልቅ አደገኛ የሆነ ነገር አለ። እሱ ምን መሰላችሁ? ቃለ ልዑለማ አክተር አልዑለማ ምን ይላሉ? ረመዳን እየጾመ እየሰገደ አንድ ሸዋል ሲባል ነገሩን ፈቶ በሩን ዘግቶ 11 ወር የማይሰግድ ሰው አሉ የረመዳን ጾሙ አላህ አይቀበልለትም፣ ወይም ደግሞ አላህ እንዲቀበልለት በጣም የሚያጠራጥር ነገር ነው አሉ። ለምን አልናቸው ዑለማዎቹ ምን አሉ? ለምሳሌ አንድ ሰው ኮንትራት ያደርጋል። ኮንትራት ለምሳሌ ምን ይላል? እኔ ይህን ቤት እገነባዋለሁ በዚህ በዚህ በዚህ በዚህ በዚህ ሽሩጥ እገነባዋለሁ። ስለዚህ የሚጨርሸው ለምሳሌ ግማሽ ሚሊዮን ይጨርሳል ብለን አቅድ እንጽፋለን። ኮንትራት እኔ ሰራተኛ ነን እፈርማለሁ፣ ባለቤቱ ደግሞ ያኔ ባለቤቱ ደግሞ በጎን ደግሞ ይፈርማል። የተስማማንበት አቅድ ምንድን ነው? እኔ በኮንክሪት አድርጌ በብረት አድርጌ በእንትን አድርጌ በእንትን አድርጌ በእንትን አድርጌ ቤቱ ገንብቼ ያኔ ቁልፉን ላስረክበው ነው። እሱ ደግሞ ገንዘቤ እንዲሰጠኝ በዚህ አይነት ኮንትራት ተጻጻፈን አይደለም እንዴ? ከዛ በኋላ እዛ ያኔ ቤቱን ጨርሼ እሰጠዋለሁ። ካልጨረስኩት አይሰጠኝም ገንዘቡ፣ ወይም ካበላሸሁት አይሰጠኝም ገንዘቡ። አሁን ምን አሉ ዑለማዎቹ? ይህ ሰውየው ረመዳን ብቻ የሚሰግደው ገና ረመዳን ሲገባ ኮንትራት ጽፈዋል አሉ። ኮንትራቱ ምንድን ነው? ከአላህ ጋር ኮንትራት ጽፈዋል። እኔ ረመዳን እስከ 30 ቀን እጾማለሁ፣ ከዛ በኋላ ግን አላውቅህም። እንደዚህ እኮ ነው የሚሉ። በአፉ እንደዚህ ባይልም ያ ቃል ረመዳን ጾሞ ሌላ ቀን እንደማይጾም ያ ቃል በልቡ ያ ቃል ሰውየው ሊዛሊክ አንድ ሸዋል ሲባል ሰላት ይተዋል። እስከ ሻዕባን የሚመጣው አመት ደግሞ አይሰግድም። ብዙ ሰዎች አሉ፣ ወላሂ ብዙ ብዙ ሰዎች አሉ። እነዚህ ምን አሉ ዑለማዎቹ? መጀመሪያ ኮንትራቱ ከአላህ ጋር ሲጽፍ ራሱ አፈረሰው አለ። ያኒ ኮንትራቱ ፍርስ ነው። እንዴት ፍርስ ሆነ? እኔ በረመዳን ጾማለሁ፣ ሰግዳለሁ፣ ረመዳን ካለፈ ግን አልሰግድም አልጾምም ብሎ ስለ ጻፈው አላህ ምን አለው? ሁሉም አልፈልግህም አለው። ረመዳን ብቻ ከሆነ ሁሉም አልፈልግህም ና አንተ አትጹም ወላ ብትጾምም አልቀበልህም አለ። ስለዚህ ረመዳን ብቻ የሚጾሙ ና የሚሰግዱ ሰዎች ማወቅ አለባቸው፣ ዝም ብሎ ነው የሚለፉት በራብ የሚቀጡትና እንትን የሚሉት። ምክንያቱም ያኔ ረመዳን ሲወጣ አልሰግድም የሚል ንያ ካላቸው ማለቴ ነው እንጂ አላህ ተውባ ይስጣቸው ነው የምንለው። እነዚህ በመሳሰሉ በሙሉ አላህ ስብሓነ ተዓላ አንድ አያ አወረደላቸው። ምን አለ ስብሓነ ተዓላ? የቁሉ ስብሓነ ተዓላ فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا. النزي سوش بسورة مريم خلف من بعدهم خلف أضاعوا الصلاة صلاة تأفوت هي صلاة قداي بتقام بصلاة يتج أوتنا تشو واتبعوا الشهوات سميتها تشو يتكترونا تشو يسميتها تشو الماركات بيتشانا ونجي የሰላቱን ጉዳይ ልክ በሰዓቱ አይሰግዱም። አንዱ ጁምዓ ጁምዓ ብቻ ይሰግዳል፣ አንዱ ረመዳን ረመዳን ብቻ ይሰግዳል፣ አንዱ እንትን ያደርጋል ያሾፋሉ። ስለዚህ ገይ ገይ ደሞ ይህ ነገር ያ የእንትኑ ሸለቆ ምናምን አይደለም። ገይ ከዛ የባሰ በጀሃነም ያለው ትልቅ ጣት ነገር ነው ይህ ነገር ገይ። ስለዚህ يقول فسوف يلقون غيا الى الله سبحانه وتعالى نعم ከዛ በኋላ እነዚህ ሁለተኛ ቡድን ናቸው። እነማን ናችሁ እናንተ? የት ቡድን አላችሁ? አልሐምዱሊላህ ከሁለቱም እንዳትኖሩ ነው ተስፋዬ። ስለዚህ ነቁል اللهم نجينا من هؤلاء اللهم نجينا من هؤلاء እንላለን አሁንም። طيب ከዛ በኋላ ሶስተኛ ቡድን ስናምጣ ومن الناس من يصلي عادة ورثه من ابائه والبيئة التي فيها. አንዳንዱ ደግሞ እንደ ባህል ሆኖ የሚሰግዱ አሉ። እንዴት እንደ ባህል? ለምሳሌ በሚኖር በተወለደበት ከተማና ባደገበት ከተማ አባቱ፣ አያቱ፣ አጎቱ፣ አክስቱ፣ ጎረቤቶቹ በሙሉ ይሰግዳሉ። የማይሰግድ ያሳፍራል ነገሩ። የማይሰግድ ከሆነ ውድቅ ሰው ነው፣ በጣም ውርደተኛ ሰው ተብሎ ይጠራል። ስለዚህ በልምድ ወስዶታል። ያኒ ህዝቡ ስለሚሰግድ ከሱ ጋር ይሰግዳል ማለት ነው። طيب فاذا ذهب الى اوروبا ኢትዮጵያ ትቶ ወይም ደግሞ የነበረበት ኢንቫይሮንመንት ስቶ ወደ አውሮፓ ከሄደ ገና ከአውሮፓ ኤርፖርት ሲደርስ ሰላት ባይ ባይ ይላታል። خلاص አይሰግድም። በአውሮፓ እየኖረም ጨርሶ አይሰግድም። እንደዚህም ሰዎች አሉ። ዘመዶቻችን፣ ወገኖቻችን የምናቃቸው አሉ ወላሂ። ስለዚህ አውሮፓ ሲሄድ ይተዋል፣ ወይም ደግሞ አውሮፓ ሲሄድ ይሰግዳል፣ ሌላ ቦታ ሲሄድ ደግሞ ይተዋል። እንደዚህ ደግሞ አሉ። نعم يقول ومنهم من يعبد الله في الرخاء. አንዳንድ ደግሞ ደስ ሲለው ሲመቸው ያኒ ሲዝናና ሰላም ሲሆን አዱንያ ምናምን እንደዚህ ይሰግዳል፣ ይጾማል፣ ሁሉ ነገር ያደርጋል። ተማም طيب ሲከፋው ወይም ደግሞ ጭንቅ ሲያገኝ ወይም አንድ ችግር ሲገባ ደግሞ ሰላቱ ይተዋል፣ ከአላህ ጋር ይጣላል። ወይም ደግሞ አክስ በጣም ሲጨናነቅ አንዱ ይሰግዳል። ከዛ ጭንቁ አላህ ስብሐ ተዓላ ሲያልቅለትና ያን ከችግሩ ሲወጣ ደግሞ አላህን ይረሳል። ይሄን ደግሞ እንደዚህ አይነት ሰዎች አሉ። ስለዚህ ያኒ አንተ ጥሩ ስትሆን ወይም ሰላም ሲሆን መሬቱ ትሰግዳለህ። አንድ ችግር ሲጥልብህ አላህ ስብሐ ተዓላ በሽቀህና እንትን የምትተው ከሆነ ደግሞ ይህ ደግሞ በጣም ይባሰ ነው። እኔ ልንገራችሁ አንድ ነገር። በዳሩ ቢላል አንድ ቀን ይህን ነገር ሳወራችሁ ነበር፣ ግን ላስታውሳችሁ። አንዱ ነው በሱዳን ከተማ ካርቱም። እዛ ሁላችን እንግዲህ አብዛኞቻችን ወደ ሳውዲ አረቢያ በሱዳን ነው የመጣ ነው። አሁን እዛ ሱዳን ሆነን ምንድን ነው የምንጠብቀው? ከሳውዲ አረቢያ ቪዛ እንዲመጣልን ወይም ደግሞ ዶላር እንዲመጣና ለጊዜው እዛ እንድንኖር ነው። አንድ አመት የሚኖር አለ፣ ሁለት አመት፣ ሶስት፣ አራት፣ አምስት፣ ስድስት አመት የሚኖሩ አሉ። ከዛ ከእህትህ ከወንድምህ ከአባትህ ቪዛ ይመጣና ወደ ሳውዲ አረቢያ ትሄዳለን። አሁን አንድ ጓደኛችን ነበርና ከሳውዲ አረቢያ ቪዛ መጣለት። በጣም ጥሩ ሰው እኮ ነው፣ ይሰግዳል፣ ይጾማል፣ አንድ ሰላት አያሳልፍም ከኛ ጋር። አሁን ቪዛ መጣለትና ወደ ሳውዲ ኮንስል ሄደ። ቪዛው በእንትኑ ላይ በፓስፖርት ላይ ለጠፉበት፣ ኸላስ ተጨረሰ። ከዛ ወደ ውጭ ጉዳይ ሚኒስትር ሱዳን ውጭ ጉዳይ ሚኒስትር ሄደና ፓስፖርቱም አስመታ ያኒ ይውጣ የሚል አስመታና ጨረሰ ማለት ነው። አሁን ፓስፖርቱን ለመቀበል ብሎ ለማግስቱ አምስት ሰዎች ነበርን አብረን ወደዛ ፓስፖርት ሴንተር ሄድና የኔ ፓስፖርት አለ ለሁለቱ ለወታደሩ ፈለገና ፓስፖርቱ አጣው ማለት ነው። ከዛ በኋላ ፈራ ሰውየው። እረ ፓስፖርት የስል የት ለማን ሰጠኸው? እንግዲህ እስቲ ለጊዜው አላገኘነውምና በኋላ ተመለስ አለው። ከዛ ትንሽ ቆይተን ስንመለስ ደግሞ ፓስፖርቱ ፈልጎ አጣውና ረባከ ፓስፖርት የለም ያንተ ምናምን አለው። እንደዚህ እያለን ስንናገር ዙሁር አዛን አለ፣ አላሁ አክበር አለ ዙሁር። አሁን ምን አል ነው እኛ አራታችን ያላ ሐቢቢ ኸላስ ያ አኺ ፓስፖርት የት ሊሄድ ነው የት ሊጠፋ ነው? አይጠፋም እኮ እንሂድና ዙሁር ሰግደን እንደገና እንመለሳለን አል ነው። ታውቃላችሁ ምን አለ? ሱብሓነላህ ስንት አመት የሰገደው እኮ በአንድ መጥፎ ቃል አፈረሰው። ምን አለ? እናንተ እኮ እናንተ ይህ ችግር በእናንተ ቢወድቅ እኮ እንደዚህ ጡዝ ፊሰላ አለን። ኸላስ ሰላት ለእናንተ ይሁን፣ ሂዱና ስገዱ። ይኔ አልሰግድም አለ። ኸላስ አልሰግድም ይኔ፣ ይህን ችግር የወደቀብኝ ደግሞ ያሰግዳል? ማን ነው የሚሰግደው? አሁን ደግሞ ፓስፖርት የጠፍቶ አሁን ልሰግድ ነው? ክድ በቃ አባረረን እኮ። አልሰግድም አለን። ጡዝ ፊሰላ የታባቱ ሰላት ምናምን ብሎ መሳደብ ጀመረ። ምን ሆነሃል ብትለው ፓስፖርቱ ለጊዜው አልተገኘም። ላኢላሀ ኢላላህ። ከዛ በኋላ በቃ ዱዓ አደረግንለት ሰገድን። እሱ በቃ አልሰግድም ብሎ በቃ ወደ ቤቱ ሄደ። አሁን እንደዚህ እያልን ፓስፖርት ሴንተር ሰዓቱ ደረሰ፣ ተዘጋ ማለት ነው። ሰውየው ሌሊቱ በሙሉ እኮ ሳይተኛ ጠቅላላ አምስት ሰላት ሳይሰግድ ሰላቱ አልሰግድም ብሎ ኸላስ እምቢ አለ። ሳይተኛ ሲያለቅስ ምናምን ምናምን አደርና ለማግስቱ ሄደንና አመጣ ነው ከቤት። እባክህ ትግስት አርግ፣ ሰብር አርግ። ምን አለበት ያኺ አላህ ስብሓን ተዓላ ትንሽ ነካ ስላደረገህ ደሞ ነው ሰላት የምትተው ምናምን ብለን በቃ ደባብሰ እንደዚህ አመጣ ነው። ወደ ፓስፖርት ሴንተር መጣን። ያኔ አንድ መስኮት አለ በዛ፣ እባክህ እንደዚህ አይነት ፓስፖርት ስላለ እባክህ ፈልግልን እና ሌላ ሰው ቀየዛ። ትናንትና የነበረው ወታደር ሌላ ነው፣ አሁን ሌላ ወታደር ቆየና እባክህ እንደዚህ እንደዚህ። ከዛ ጎንበስ ብሎ እንደዚህ ብሎ ፓስፖርት አገኘውና እንካ አለው። ላኢላሀ ኢላላህ። ሰውየው ደስ አለው፣ ላኪን ላኢላሀ ኢላላህ። ትንሽ ችግር ስላወደቀብህ ረቢ ስብሓነ ወተዓላ ጡዝ ፊት ሰላ አልሰግድም፣ እናንተ ስገዱ፣ እኔ የሰገደ ምንም ተሳድበሃል አልኩት። አልታወቀውም እዛ ጊዜ። ስለዚህ በዚህ አይነት ደግሞ ከእስልምና የሚያስወጣ ቃላት መናገሩት እንትን ነው። ኢዘን አላህ ስብሓነ ወተዓላ ደግሞ ለእነዚህ ሰዎች ለየት ያለ ቁርአን ደግሞ አወረደ። ምን አለ ታውቃላችሁ? የቁሉ ስብሓነ ወተዓላ ወሚነ ናሲ መን ያዕቡዱ ላህ አላ ሐርፍ ፈኢን አሳበሁ ኸይሩን ኢጥመአነ ቢህ وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين. عند سوتش قالوا الى الله سبحانه وتعالى يعني يعبدون الله على حرف حرف مالت باند هنيتا باند هنيتا بتشا سمتشاتشو سدستو يعني نغرو سي قناچو يسجدالو يصومالو اندزي تنش لفتناچو بيه عند بلاء تنش نكاه كادركواچو جن በጣም በጣም እንትን ይላሉ። እኔን አያውቁም ጀርባቸው ይሰጡኛል ይላል። እነዚህ ሰዎች እኮ አዱንያና አኼራ እኮ ከሰሩ፣ አዱንያና አኼራ ሁለቱም ከስረዋል ይላል ስብሓነ ተዓላ። ጠይብ፣ ከዛ በኋላ እነዚህ ሶስተኛ ቡድን ናቸው። አራተኛ ቡድን ደሞ አሉ። ወናሱን ዩሰሉነ ፊል ሐርብ ወልኸውፍ ወናስ ያዕኒ በጣም ደስ ሲላቸው እንትን ያኒ ሐርብ ሲመጣ ይሰግዳሉ። ምንድን ነው ሐርብ ማለት? የሚያስፈራ ሁኔታ ሲመጣ። እኔ በምሳሌ ነው የሚበራላችሁ ይህ ነገር። አንዱ እኔ የተወለድኩባት ከተማ አንዱ ነበር። አሁን በኃይለ ሥላሴ ጊዜ በ1970 ዓመተ ምህረት እንደዚህ በጣም እስር ቤት ይበዛ ነበር። ምክንያቱም በኤርትራና በኢትዮጵያ የነበረው ችግር ብዙ እስር ቤት የሚገቡ እንደዚህ ነበር። አሁን ሸባቦች እስር ቤት ይገቡ ነበር። በዛ ጊዜ ሸባቦች ታስረዋል፣ እስር ቤት ገባ ምናምን ሲባል አላጡል እሱ ሙጠውዕ ይሆናል። ኸላስ ቶብ ይለብሳል። ቶቡ አጭር ነው፣ ጢሙ ያስረዝማል፣ ኮፍያና ዑማ ያደርጋል። አምስት ወቅት በሰላት ነው የምታገኘው። እንዲያውም ከረዛን እንደዚህ ከረዛን ብትር ይይዛል። እዚህ ጣቱ ላይ አንድ ትልቅ ቀለቤት ያደርጋል። እዚህ ጢሙ ላይ ሒና ያደርጋል። ስታየው መውላና መውላና መውላና መውላና ምን ጥራዝ እንትን ይሆናል። በቃ ስታየው ይህ ሼክ አልመሻይክ ነው ትለዋለህ። አሁን እስር ቤቱ ይቀጥልና ሸባቦች ይታሰራሉ እንደዚህ እንደዚህ። ከዛ እስር ቤት የነበሩ ሸባቦች በሙሉ ከእስር ቤት ሲወጡ ነጻ ሲሆን ሰላም ሲሆን በሙሉ ይህን ነገር እርግፍ አድርጎ መጠጥ ቤት ታገኘዋለህ። والله يتقطل يتقطل بطام ياسكن نبر يتقطل كذا በኋላ يسكرال زموت ያደርጋል وطات نو كذا በኋላ ጭንቁና ችግሩ ብቅ ሲል ደሞ ወደ መጣውዕና ወደ ሰላት ይመለሳል ማለት ነው በዚህ አይነት ነበር ሰው እና الله سبحانه وتعالى ለነዚህ አይነት ሰዎች በዚህ አይነት ብዙ ምክንያቶች አሉ አንላ ላሳጥርላችሁና ለነዚህ አይነት ሰዎች ደሞ ቁርአን ለነሱ የሚሆን ደሞ ቁርአን አወረደላቸው ምን አለ سبحانه وتعالى واذا مس الانسان الضر አንዳንድ ሰዎች ጨናነቁና ችግር ሲወድቀባቸው ዳአና نعم دعانا لجنبه او قاعدا او قائما يا اخوانا شوفوا الكلام هذه سواء يناقروهم الله بتشانو يناقروه ان عند سو شجر سيغطمبت ويم هابتام نورو سيكسر ويم دمو نصا نورو اسر بيت سيغبا ويم دمو اسفري نجر سيمطابت باند شجر باند وطمت سيغبا عليه واذا مس الانسان الضر دعانا لجنبه ايش معنى لجنبه قدم بلو بمريت لا اندزي قدم بلو قال لي دعاء درقال علي او قاعدا كقومم دعاء درقال علي او قناو او قاعدا او قائما كوتش بلو دعاء درقال قدم بلو دعاء درقال تنيتو دعاء درقال برد لبس وسط قبطو دعاء درقال قومو بمكينه دعاء درقال هاي اربع ساعات يا رب يا رب يا رب يا رب لا مكناتو بتشجر سلاله ما اتنو أرلم؟ طيب يقول أو قائما فلما كشفنا عنه ضره يعني يهن نقر تشقرو سنا نسابتنا سلام سيهون سلام سياقين دمو مرة كأن لم يدعونا إلى ضر مسه عندما يوكأن بتشقرو يا الله يا الله اندالا ليه يرسوا لنا تكشون قترو منا من دزيه صلاة متوال يسادبال يا فيزال በዲን ያላቸው ሰዎች በእነሱ ይሳደባል ከዛ በኋላ የኛ አንጻር ይወጣል ኢላ አላህ Subhanahu Wa Ta'ala كذلك زين للمسرفين ما كانوا يعملون الله اكبر استلد قمو اياو واذا مس الانسان الضر دعانا لجنبه او قاعدا او قائما فلما كشفنا عنه ضره فمر كأن لم يدعنا الى ضر مسه كذلك زين للمسرفين ما كانوا يعملون انذي انا استود دمو قالو طيب ليلا دمو سدستنيا ويم امستنيا بودن دمو لا تشاوتاچ لنغراچو يقول ناس صلاتهم في الفقر فقط ده سيهونو بتشاي سجدالو والله اندزي دمو بزو سوتش قالو ده سيهونو ما شاء الله ما شاء الله አምስት ወቅት በመስጊድ ነው የሚሰግዱ ያኒ በዚህ በግንባራቸው ጥቁር ነገር ወጥቶባቸዋል ውዱ በማድረግ ያኒ በብርድ በቃ ሰውነታቸውን ጭብቅ ብለዋል በቃ እንደዚህ ይሄ ደሃ ሲሆኑ ነው ያኒ ከዛም እጁ የዘረጋ ገንዘብ ትንሲል በጣም አዱንያ አልፈልግህም ብላ በደህነት ሲመታ ሰውየው በጣም ሰጋጅ ይሆናል አለ طيب اما في الغنى الله سبحانه وتعالى برن كفت ارغو حبت كسطو نعم يسويو እንግዲህ መጀመሪያ ሰላት ይተዋል በሰላት ያፈዛል ድሆችን ይሰድባል የነበረው ድህነት ይረሳል سبحان الله الله كبلوال بسوره القلم بسوره العلق من عليه كلا ان الانسان ليطغى اراه استغنى يسولجكو يعني عندند سوتش قالوا ده سيهونو قط بلاو مسمرون يزو يحدالو لكن هابتس نسطاتشو دومو تكشاتشو غترو دومو بكبرياء بنتن يغترالو نا هابتو سياي نو معناتنو سلازي بدهنت يعني غومبس قنا بلو الله اللي ميغزا هابتس يمطابت غن يميكورانا بتا دولتون يماي يمايتشلو نغر قالو يلال فتوعدهم انزي دومو ليهت يا القران دومو اوردلاتشو الله سبحانه وتعالى من عليه يقول سبحانه وتعالى واذا انعمنا على الانسان يعني هبتام سيهون عند سو نعما سنفسبتنا صقاون سنكفتلت اعرض وناى بجانبه بقى اندزي عند سو اندطلحو يعني متاهو اندمتالف اندزي قلمطاهو اندمتالف ويم دمو كوستر بلهم اندمتايو يعني اندما ياقن جرباوني ستنال وي بغونو اندزي نكتوني هدال الال واذا مس واذا انعمنا على الانسان اعرض وناى بجانبه واذا مسه الشر فذو دعاء عريض عند شجر سيمطابت كن ربتاوي ترو دعاء سيادرغ الى الله سبحانه وتعالى عند سبحان الله አንድ ከሀብት ሀብታም ነበር፣ ከዛ ድሀ ሲሆን ወይም ጤናማ ነበር፣ ከዛ ራስ ምታት ሲመጣበት ወይም የኩላሊት በሽታ ሲመጣበት ወይም ትልቅ እንትን የነቀርሳ በሽታ ሲመጣበት የልብ በሽታ ሲመጣበት በጣም ሲጨናነቅ አይድ ብታዩት ይላል። ልክ እኮ ትርጉም እንደዚህ ነው። ብታዩት ኖሮ ፈዙ ዱዓኢን ዓሪድ እሽ ማን ዓሪድ የሚያደርገው ዱዓ ሰፊና ረዥም ነው። በቃ አላሁመ አላሁመ ያ ረቢ ያ ኢላሂ ሲል ይቆያል። አላህ ስብሓነ ወተዓላ ያዕኒ በላኡን ትንሽ ለቀቅ አድርጎ ሰላም ሲያመጣለት፣ ሀብት ሲመጣበት፣ ጤና ሲመጣበት ደግሞ እር ይላል። ደግሞ በቃ እንትን ይላል፣ ኸላስ ይወጣል ከመስመሩ። ይህ ነው እንግዲህ የሰው ልጅ አሁን ታሪክ እኮ አይደለም የምነግራችሁ። ታሪክ ነበር ነበር አይደለም፣ እኔ ያለ እኮ ነው። ደግሞ ያለ ብቻ አይደለም እኮ ያሬት ሼክ እብራሂም ቢናገር ኖሮ ሼክ እብራሂም እኮ ሙባለቃ አድርገዋል፣ ሼክ እብራሂም እኮ አጋንኖ አድርገዋል ትል ነበር። ላ አላህ እኮ ነው እየተናገረ። አላህ እያንዳንዱ ሰው ምን አይነት ባህሪያት እንዳለው ተንትኖ እኮ ነው በቁርአን ያስቀመጠው። ስለዚህ ተሰወሩ ረጁል ዩሰሊ ወሁወ ካነ ዩሰሊ አንዱ ይገርማቸዋል። በዛ በተወለድኩበት ከተማ ይህ ከሰላሳ አመት እንትን በፊት ነው እና ህጻኖች እያለን አንድ አስተማሪ በመስጊድ ያስተምረን ነበር፣ ቁርአን ምናምን እንደዚህ ያስተምረን ነበር። አሁን እንግዲህ አድገናል፣ አብዛኞቻችን ተሰደናል፣ ሳኡዲ አረቢያ የሚመጣ አሜሪካ የሚሄድ ምናምን እንደዚህ ብለናል። ከሰላሳ አመት በኋላ እዚህ በሪያድ ከተማ አንዱ ከኛ ጋር ይማር የነበረው እዛ እኮ ነው ይማር የነበረው እዛ አንዱ ግን ከዛ በኋላ ፈስደዋል። ወደ አውሮፓ ሲሄድ፣ ወደ ሪያድ ሲመጣ፣ ወደ እንትን ሲመጣ በቃ ዲኑን ትቶ በቃ አፈንግጠዋል። እንደዚህ አሁን አንድ ጓደኛችን በመስጊድ ገብቶ ሲሰግድ አየውና ተገረመ። ምን አለ? አንተ ይህ እገሌ አይደለም እንዴ? እገሌ ነው። እረ ከሰላሳ አመት ረ እኔ በህጻነቱ ከሰላሳ አመት በፊት ነው የማውቀው። እዛ ጊዜ እኮ ይሰግድ ነበር። እስካሁን ድረስ አላሰረፈም እንዴ? እስካሁን ድረስ እየሰገደ በአድናቆት እኮ ነው የሚናገረው። ጠይብ ያኺ የሰላት ጉዳይ የተወሰነ ጊዜ ያለው እንዴ? እንዴ ይህ እኮ ከድሮ እኮ ነው የሚሰግደው። አው ከድሮ ነው የሚሰግደው። እንግዲህ ሊያቋርጥ ወላሂ ገረመኝ አለ። እኛ ድሮ ትተነዋል ሰላት ምናምን እያለ ይናገራል። እና ሰላሳ አመት መስገዱ እሱ ሙንከር እንደ ሙንከር አየው። ሱብሓነላህ ሚዛን እኮ ነው። የጭንቅላጣችን ሸሪጥ የጭንቅላጣችን ካሴት ሲበላሽ ይህ አይነት ንግግር ነው የምታወጣው። ምክንያቱም የጅህልና ተቅማጥ የሚባል አለ። ታውቃላችሁ? ይህ ነገር የጅህልና ተቅማጥ ምን ማለት ነው? ጃህል ሲያጠቃ አለ እኮ ጃህል። ጃህል ሚዲየም አለ፣ ጃህል ስሞል አለ፣ ጃህል ኤክስ ላርጅ አለ፣ ጃህል ኤክስ ላርጅ አለ። በሉ ይገርማቸዋል። ትሪፕል ኤክስ ደሞ አለ፣ ትሪፕል ኤክስ ጃህል አለ፣ ወይም ደግሞ ሱፐር ጃህል የሚባል አለ። እንደዚህ የመሰሉ ስላሉ ይገርማቸዋል። እንድ አሁንም ተመልሰን ነቁል አላሁመ ላ ተጅዓልና ሚን ሃኡላ አላሁመ ላ ተጅዓልና ሚን ሃኡላ አላሁመ ላ ተጅዓልና ሚን ሃኡላ። ጠይብ፣ በመጨረሻ ግን አሁን ጨርሶ የማይሰግዱ አሉ። ጨርሶ ሌትና ቀን አመት ሁለት አመት ሶስት አመት አስር አመት አስራ አምስት አመት ጨርሶ ለሰላት ጀርባቸው የሰጡና እንዲያውም የሚሰግዱ ሰው ሲያዩ ይገረማሉ። እንዴት ዝም ብሎ ይሰግዳሉ ብለው ከነጨራሱ የማይሰግዱ ግን አላህ ስብሓነ ወተዓላ የሰጣቸው ያወረደላቸውና ለነሱ የወረደ አያ ቁርጥ ያለ የጀሀነም ሰዎች መሆናቸውና ካፍር መሆናቸውን አላህ ሱብሓነሁ ወተዓላ በግልጽ በቁርአን አስቀምጠዋል ማለት ነው። እነዚህ ሰባተኛ ቡድን ናቸው። ምን አለ አላህ ሱብሓነሁ ወተዓላ? እስማዑ መዒ የቁል እነዛ የአህል ጀና ጀና ሲገቡ፣ የአህል ናር ደሞ እነዛ ኩፋሮች ጀሀነም ሲገቡ፣ እነዛ ይነጋገራሉ። ከዛ በኋላ አንድ ጥያቄ ይጠየቃል። ለዛ ለማይሰግድ የነበረው ሰው ጨርሶ የማይሰግድ የነበረው ጥያቄ መጀመሪያ ጀሀነም ሲገባ አንድ ጥያቄ ይቀርብለታል። ምን ይላል ስብሓነ ወተዓላ? ማ ሰለከኩም ፊ ሰቀር። እሬ እናንተ እስላሞች አይደላችሁም እንዴ? አው ምን አመጣችሁ እዚህ ጀሀነም? የጀሀነም እኮ የኩፋርና የሙናፊቅን የሙናፊቆች የይሁዶችና የእንትን እኮ ነው። ምን አመጣችሁ እዚህ ብለው ሲጠየቁ ማሰለከኩም ፊ ሰቀር ያኒ ምን አመጣችሁ ሰቀር፣ ሰቀር ጀሀነም ነው። ቃሉ አወል ከላም ይናገሩት ለም ነኩ ሚነል ሙሰሊን አንሰግድም ነበር። ላ ሐውለ ወላ ቁወተ ኢላ ቢላህ አትሰግዱም ነበር? አው እና የማይሰግድ በእስልምና አላህ ይቆጣበታል? አጣን ካፊሮች ናችሁ ብለው አሁን እዚህ እያስገባን ነው። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ብለው ንግግር ይጀምራሉ ማለት ነው። ጠይብ አንዷ ምን አለችን መሰለችው በቴሌፎን ማለሽ አንድ እስቲ ግማሽ ሩብ ደቂቃ ሩብ ደቂቃ ትንሽ ላስተካከለው እንትኑ ስብሓነ ወተዓላ በጀሀነብ ደጃፍ ሲደርሱ ይጠይቃቸዋል ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ናዓም እንደዚህ ብለው ንግግራቸው ይቀጥላሉ ማለት ነው። እና አንድ ሴት በቴሌፎን ደወለችልኝና ምን ትላለች? ያ አኺ እኔ ባሌ እኮ ሹፉ የጃህሉ እንዳልኳችሁ ትልቅ ጃህል አለ፣ ግማሽ ጃህል አለ አልኳችሁ አይደለም። የዚህ ሴት ጃህል እንግዲህ ተመልከቱ። ባሌ እኮ አስቸገረኝ አለችኝ። ምንድን ነው አልኳት። ያ አኺ አይሰግድም አለች። ጨርሶ አይሰግድም። ደግሞ መጥፎ ስራ ብቻ ነው የሚሰራ፣ ጥሩ ስራ አይሰራ ምናምን ብላ በቃ አማራ ተናገረች። እና ምን አልኳት፣ የኔ እህት አልኳት፣ ባልሽ መድኃኒት ልታገኝለት ትችያለሽ? አው ትፈልጊያለሽ? አው ወደ መጅልሳችን ላኪው አልኳት። መጅልሳችን ሙስተሽፋ ነው፣ ሆስፒታል ነው። እዚህ ላይ ቁጭ ብሎ አንድ አመት ሁለት አመት በደንብ አድርጎ የአላህን ቃል የነቢያችን ቃል የዑለማዎች ቃል ሲሰማ ልቡ እየረካ እንደዚህ እንደዚህ እንትን ይሄድና ሊስተካከል ነው አልኳት። ወላሂ እምቢ እኮ አለኝ። ሁል ጊዜ የሼክ ኢብራሂም መጅልስ የሄዱ ሰዎች ተስተካክለዋል፣ ከሚስቶቻቸው ጥሩ ነው ያሉ ሰላታቸው ምናምን ብዬ ስነግራቸው እኮ እምቢ አለኝ አለ። ጠይብ፣ ከዛ በኋላ ቀጥላ ምን አለችን ታውቂያለሽ? ላኪን አለች ሼክ ኢብራሂም አለች፣ ናም ረ ረ ረ ረ አንድ ነጥብ አለች፣ አንድ ጉዳይ አለች፣ በጣም እሞት አለሁ ከሱ ጋር በጣም ነው የምወደው አለችኝ። የምወዳት አንድ ነጥብ አለች፣ በጣም በጣም በዛ በጣም ነው የምወደው አለችኝ። አሁን ምንድን ነው ብዬ ስደነቅ ምን አለችኝ? ሮመዳን አለችኝ። ሮመዳን ሲገባ አንድ ሰላት እኮ ነው የማይተወው አለችኝ። ሮመዳን ሲሆን ሰላት አልፈጅርም አያሳልፍም፣ ዙሁርም አያሳልፍም። 30 ቀን እኮ ስወደው እኮ ሌላ ጉዳይ እኮ ነው። ይህችን ስላለችው ነው እንዲሁም እኔ የታገስኩ እንጂ በሮመዳን ብታየው እኮ በጣም ጠይቅ። ከሮመዳን በኋላ አሳልኳት። አትጠይቅ አለችኝ። አንድ ሸዋል ሲሆን እስከ 30 ሻዕባን ጅን ነው፣ ለጅንም በአንድ ሳምንት ያልፈዋል አለችኝ። ጠይ ምን እሽ ስተፈድና በረመዳን ብቻ ስለመሆኑ ምንድ ነው የሚያስደስስሽ አልኳት። ኧረ በረመዳን እኮ የኔ በቃ ትልቅ ሰው እኮ ነው ምናምን ትለኛለች። ስለዚህ እንደዚህ አይነት ሰዎች ስላሉ ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ናም ወሰሚዕና ሚን አልዑለማ አነ ለዚ ሌላ ወሮች የሚተው ደግሞ አላህ የረመዳኑን እንትን የማይቀበልበት መሆኑን ዑለማዎቹ በትንተና ነው የተናገሩ ይህ ነገር። ጠይብ ወአኺራን በሽር ሀ ናዓም ያ መጀመሪያ ያለኝ ሰው እነዚህ የሚሰግዱ እኮ ልባቸው እኮ አሁን ምን እንለዋለን አንተ ልብህ እንዴት ነው ብለን ስንጠይቀው እኛ እኮ ስለምንሰግድ እኮ ልባችን እንትን ነው ይላል። ስለዚህ እውነቴ ነው፣ በአቅል በዲን በሎጂክ ሚዛን ከሰጠንበት የማይሰግድ ሰው በጣም ብልግና የሚያደርገው ሰው ዚና የሚያደርግ ሪባ የሚበላው ረሽዋ የሚበላው በሙሉ ይህ ሰውየው ልቡ ንጹህ ሆኖ ነጭ ከሆነ ብርሃን ከሆነ እነዛ የሚሰግዱ ሰዎች ሌሊቱም ሲሰግዱ ቀኑም ሲጾም የሙሉ ልባቸው ጨለማ ከሆነ ሚዛኑ ተቀየረ ማለት ነው። እንግዲህ ሚዛኑ ያኒ ምንድን ነው የሚለው እኔ ውሃ ከዳገት ወደ ቁልቁለት ነው የሚሄደው አይደለም እንዴ? ግን ይህ አይነት ልክ ነው ካል ነው የሰውየው ንግግር ልክ ነው ካል ነው ውሃ ከታች ወደ ላይ እንደመሄዱ ነው የሚቆጠረው። ውሃ ከታች ወደ ዳገት ሲሄድ በዛ ጊዜ ነው የወንድማችን የሰውየው ንግግር ትክክል ነው የምንለው። እስቲ መጀመሪያ ውሃ ከታች ወደ ላይ ሲሄድ ነው እንትን የምንለው አባባል ምንድን ነው ያኒ? አይመጣም እንጂ የሚሰግዱ ልባቸው ጨለማ ነው፣ እኛ ግን ልባችን ብርሃን ነው። እንዴት ይሆናል ይህ ነገር? ጠይብ ኢደን ነቁል፣ አሁን ወደ ፍሬ ነገሩ እንሂድና አላሁ ስብሓነ ወተዓላ ቱቡ ኢለላህ ይላል። እባካችሁ ተውባ በሉ ተመለሱ። ያ አዩሀ ለዚነ አመኑ ቱቡ ኢለላህ ተውበተን ነሱሓ ወቱቡ ኢለላህ ጀሚዓን አዩሀ ልሙእሚኑን ለዓለኩም ትፍሊሑን። አፈላ የቱቡነ ኢለላህ ወየስተግፊሩነሁ ወላሁ ገፉሩ ረሒም። ኢዘን በደንብ ከተከታተልን የአኽዋ አላህ ስብሓነ ወተዓላ ተውባ በሉ ተውባ በሉ እስትግፋር አድርጉ ከኔ ጋር ታረቁ ይላል። በል ያኹ ያ አዩሀ ናስ ኢለ ነቢያችን ስ ሰለም ቱቡ ኢለላህ ወስተግፊሩሁ ፈኢኒ አቱቡ ፊ ልየውም ሚአተ መራ። ነቢያችን ስ ሰለም አለዚ ያኒ ቁፊረ ለሁ ማ ተቀደመ ምን ዘንብህ ወማ ተአኸር። ነቢያችን ስ ሰለም አንዲት ቅንጣት የምታህል ዘንብ አልተመዘገበላቸውም፣ አለ ዘንብ ነው ከዚህ አዱኒያ ያወጡ። ማዓ ኩሉ ሀዛ በየቀኑ መቶ ጊዜ ሰባ ጊዜ እስትግፋርና ተውባ ይሉ ነበር ነቢያችን ስ ሰለም። ወልዓጂብ ናሕኑ ነጥማዕ ወነብኸል አነቱበ ቢአልሲነቲና። ሱብሓነላህ፣ የሚገርማችሁ ነገር አንድ ነገር ወላሂ የሚያስለቅስ ነገር ነው ይህ ነገር። አሁን አላህ ከኛ የሚፈልገው በምላሳችን በምላሳችንና በልባችን ተውባ እንድንል። ከዚህ በላይ እኮ ከኛ የተጠየቀ ነገር የለም። እባካችሁ ሰዎች በልባችሁና በአፋችሁ ተውባ ብላችሁ ያደረጋችሁት ወንጀል በጣም መጸጸት አለባችሁ። ካሁን በኋላ ደግሞ አላደርግም ብለህ ቆረጥ አድርገህ ወደ መስመሩን መያዝ አለብህ። ይህ ካደረግ ተውባ ይባላል አለ። ተማም ወባዕድ አልአጥቅያ አልአንቅያ ላ የክተፊ ቢተውባ። አንዳንዱ ደግሞ ተውባ በአፋቸው ተውባ ማለት አይበቃም ይላሉ። ሱብሓነላህ። እኔ ወንጀል ካደረግኩ ረቢ ቱብቱ ኢለይክ አላሁማ አስተግፊር ሊ አይበቃኝም ይላሉ። እነዚህ በጣም በጣም ምርጥ የሆኑ የሰሓባ ሰዎችና የሰሓባ ሴቶችና ወንዶች የነበሩ ወላሂ አንዳንድ ነበሩ። እኔ በአፌ ተውባ ማለቱ አይበቃም ይላሉ። ይበቃል እኮ በዲኑ ላኪን አይበቃም ብለው ህይወታቸው የሚሰጡ ሰዎች ነበሩ። ተስማዑን አን አልጋሚድያ አልጋሚድያ። እዚህ ፓልቶክ ላይ አንድ ጋሚድያ የምትባለው ሴት አይቼ ነበር። ኒክኔሟ ጋሚድያ ትባላለች አለች። አው እሷ አልጋሚድያ የምትባለው ሴት በሰሓባ ጊዜ የነበረችው ትልቅ ተአምር የሰራች ነች። ይህቺ ምንድን ነው ያደረገች መሰላችሁ? ያኔ ታሪኳ እናንተም ታውቃላችሁ፣ ላኪን ገረመኝ። እኔ በመጨረሻ ያለው ቃል የነቢያችን ቃል እሱ ነው የገረመኝ። ምንድን ነው? ይህቺ ሴት ዚና አድርጋለች። ዚና ካደረገች በኋላ ወደ ነቢያችን መጣችና ያ ረሱላላህ እኔ ዚና አድርጋለሁ። አሁን ወደ ነቢያችን ባትመጣና ተውባ ብትል እስትግፋር ብትል እኮ አላህ ይደመስሰዋል ዚናዋ። ላኪን ላ አለች። በጣም ፈራችና በጣም የአላህን ክብደት አልችልም አላትና ወደ ነቢያችን መጥታ ያ ረሱላላህ እኔ ዚና አድርጌያለሁ አለች። ነቢያችን በቃ ቆዳቸው ተቀየረ። እንዴት እንደዚህ ደፍራ ትላለች? እንዴት እንደዚህ መስዋዕትነት ትከፍላለች? አሉና ከዛ በኋላ ለቤተሰቦቿ ጠሩና አዩሀና ሳልዋችሁ ና ይህች ሴት ጭንቅላጥዋ ሙሯ ደህና ነው? ያኔ ትክክለኛ ሴት ነች ወይስ እንዴት ነው? ምክንያቱም ነቢያችን ያ ቅጣቱ ሊያስርቁላት ይፈልጋሉ። ከዛ በኋላ ረጠኛ ጤናማ ነች ምናምን አልዋት። ከዛ በኋላ ምን አሉት? ምንድን ነው ያደረግሽው? ዚና አድርጌያለሁ። እንዴት ነው ዚና ምናምን ምናምን ምናምን ብለው ሊጠይቋት ሲፈላልጉ ምን አለች እሷ? ያ ረሱሉላህ አትጠይቅ። እንደዛ ማዕዝ የሚባለው አንዱ ከእሷ በፊት ዚና አድርጎ ነበር። ዚና አድርጎ ወደ ነቢያችን መጥቶ ቅጣኝ የሞት ፍርድ ስጠኝ ብሎ ሲጠይቃቸው ነቢያችን ስ ሰለም መቶ የሚያሆን ጥያቄ ነው የሚጠየቁት። እንዴት ነው ዚና? ዚና የሚባለው ነገር ታውቃለህ አሉት። አው አውቃለሁ። እና ዚና እኮ እንደዚህ እኮ ነው። እንዴት ነው ምናምን ምንድን ነው ያደረግከው ምናምን። እንግዲህ ነቢያችን ሊያርቁለት ነው የሚፈልጉት። ሄዶ በቤቱ ተውባ ብሎ ከአላህ ጋር ነገሩ እንዲዘጋው ይፈልጋሉ። ላኪን እሱ ምን አለ? ያኔ ዚና አድርጋለሁ አለ። ነቢያችን ምን አሉት? ያዕኒ ያንተ ብልት በብልትዋ ውስጥ ገባ አሉት። መጨረሻ አው ገባ አላቸው። ኸላስ እንደዚህ ካሉ እንግዲህ ነገሩ ተስተካከለና ተረጋገጠ። ከዛ ቅጣቱን ሰጠው ማለት ነው። ይህቺ ልጅ ግን ምን አለች? ያ ረሱሉላህ እንደዛ ማዕዝ ያለው ልትመረምረኝና ልትጠይቀኝ ነው የምትፈልጋለህ? አዎ። ላላላላ አትልፍ አለችው። ምንም ነገር ሳትጠይቀኝ አርግዝጃለሁ አለችው። ሱብሓነላህ አልዓዚም። አርግዘሻል? አዎ። ይህማ ምን ማስረጃ ያስፈልገዋል? ባል የለሽም? የለኝም። እንዴት አረገዝሽ? በዚና ብላ ስትነግራቸው ምን አሉ? አሁንም ቢሆን ቅጥዋት አላለም። ላ 9 ወር ጠብቂና ልጁ ስትወልጂ ልጁን ይዘሽ ነይ አልዋት። ከዛ ልጁ እኛን ይዘዋለን፣ ከዛ አንቺ ደግሞ ቅጣትሽ ትወስጃለሽ አሉና ሄደች። አሁንም እድል ነበረባት። በዛ ሾልካ ሄዳ ቶባ ብትል አላህ ይቀበልላታል። ላ 9 ወር በኋላ ያ ልጅ አውጥታ ልጁን ይዛ ወደ ነቢያችን መጣች። ያ ረሱላላህ አስታወስከኝ? እኔ እኮ ቃመድያ ነኝ እና ዚና ያደረግኩት ሰው ነኝ። ይህን ልጁ ወልጃለሁ አለቻቸው። ነቢያችን ስ ሰለም አሁንም 2 አመት እድል ሰጥተዋል። በይ ሂጅና ልጁ ካንቺ በኋላ ማን ነው ጡት የሚሰጠው? ሂጅና ጡት ስጪው እና ጡት ሁለት አመት ጡት ስለሚሰጥ ለህፃን 2 አመት ጡት ስጪውና ምግብ ሲጀምር አንቺ ወደዚህ ነይና እዛ ቅጣት ትወስጃለሽ አልዋል። አሁንም እድል ነበረባት። 2 አመቱ በቃ ተውባ ብላ ነገሩ ልትዘጋው ትችል ነበር። ላ አለች። ከሁለት አመት መጣችና ልጁ ይዛ መጣች። ምን ነው አልዋት። ያ ረሱላህ እኔ እኮ ጋምድያ ነኝ፣ 2 አመት አልፈዋል፣ 3 አመት ሆነዋል ከዛ ከ9 ወር በኋላ አሁን እኮ ልጁን ተረከበኝና እኔ ቅጣትን ስጠኝ ትላለች። አሁንም ነቢያችን በጣም ደነገጡላትና እንዴት ነው ምናምን ምናምን ብለው ሲናገሩ ላ ያ ረሱላላህ እኔ ነገሩን ልቁረጥልህ አለ። የውልህ ዳቦ በእጇ ይዛ መጣች። ዳቦ እስቲ ቅመሰው በለውና ልጁ ዳቦ ከበላ እውነቴ መሆኑን ታውቃለህ አለችውና ዳቦ ሲሰጡት ልጁ ጎረስ ጎረስ አድርጎ በላ ማለት ነው። አሁን ነቢያችን ተረጋገጡ። ከተረጋገጡ በኋላ የአላህን ህግ እንግዲህ አሁን ሊሰብሩት አይችሉም። ቆፍሩላት ተባለ። ጉድጓድ ተቆፈረላት። ግማሽ እንትኑ ሰውነቷ በጉድጓድ ላይ ወጥ ገባች። ከዛ በኋላ በድንጋይ አድርገው መትዋት እስከምትሞት ድረስ ተመታች ማለት ነው። ተግባባን። አሁን አንዱ በጣም ሰደባት። ይቺ ልጅ ደግሞ ዚና ያደረገችው አላህ የአላህን ስትር ትታ እዚህ መጥታ ገላዋን ለሞት የምትሰጠው ደግሞ መጥፎ ባለጌ ምናምን ብሎ ሰደባት። ነቢያችን ሰሙት። ምን አሉት? ይቺ ነው እንግዲህ በጣም የምትገርመኝ። ይቺ የነቢያችን መጨረሻ ቃል ነች አሉት። ፈቃል ማህ አሉት። ማህ ማህ ማለት ተው ማለት ነው። ማህ አትስደባት አሉት። ወላሂ ለቀድ ታበት ተውበተን ለው ውዚዐት ሊሰብዒነ ሚን አህል ልመዲና ለወሲዐትሁም። እሷ ተውባ ያለችው ያኒ በአህል ልመዲና ያሉ ሰዎች በጣም ትላልቅ ሰዎች ናቸው። የአህል መዲና አጥቅያእ ናቸው፣ ሰሓባ ናቸው። ላኪን 70 ሰዎች ከአህል መዲና ትላልቅ ወንጀል አድርገው የሞት ቅጣት ቢፈረድባቸው 70 ቤት የእሷ ተውባ ለእነዚህ 70 ሰዎች በሞት ቅጣት የተፈረዱ ቢበተን የእሷ ተውባ ለሁሉም ይበቃቸው ነበር። ለቀድ ታበት ተውበተን ለው ውዚዐ ሊአህል ሚን 70 ሊአህል መዲና ለወሲዐሁም አላ ተራ አጅወድ ምን አን አዕጠት ሩሐሃ ሊላህ አውጃደት ቢሩሐሃ ሊላህ። ምን ትጠብቃለህ ከዚህ በላይ? አንተ የምትሰድባት እኮ ያዕኒ የእሷን ነፍስና የእሷን ሩሕ ለአላህ እንደዚህ ስታስረክብ ከዚህ በላይ ተውባ ምን ታውቃለህ አንተ? ብለው ነቢያችን በቃ ስንቅንቅንቅ አሉ፣ ሊያለቅሱ ፈለጉ። እና ምን አይነት ተውባ ነው የምትጠብቀው ከዚህ? ወላሂ የእሷ ተውባ የሰባ ሰዎች ቤት መጥፎ ስራ ቢሰሩና ለነሱ ቢሰረፍና ለነሱ ቢበተንና ለነሱ ቢሰጥ ይህን ተውባ ለሰባ ሰዎች ይበቃቸው ነበር አሉ። ወፊ ሪዋያ የቁሉ ነቢ ስ ሰለም ኢነሃ ልአነ ፊ አንሃር ልጀነ ተስባሕ። ከሞተች በኋላ አሁን አንተ ትሰድበታለህ እንጂ እሷማ በዛ በጀና ወንዝ እየዋኘች ነች፣ እዛ እየታጠበችና እየተዝናናች ነች ይላሉ። አላሁ አክበር። አተውባ የማያደርገው ነገር ነገር የለም። ወላሂ የፈለገውን ነገር አንተ ታቅ እናንተ ታውቃላችሁ። ያዕኒ 99 ሰው የገደለ ሰው አላህ ስብሓነ ተዓላ ተውባ እንዳለለትና ጀና እንዳስገባው አታቁም? ናአም እናውቃለን። በል የሚገርመው ነገር ሱብሓነላህ አልዓዚም፣ አላህ ምንድ ነው የሚፈልገው ለእኛ? ከእኛ የሚፈልገው አንድ ነገር ብቻ ነው። ታውቃላችሁ ፊ ሐዲስ ቡኻሪ ሙስሊም ሐዲስ ቡኻሪ ومسلم، يعني أصح الأحاديث بعد القرآن إذا يتزجبوا نبياتين صلى الله عليه وسلم يالون أتاكم أن أنت أندو كونو إدميو سلسة سبا أمت هونو بزيه أمتات أندت كنتات خير سرتو ياكم كنتات خير سرتو ياكم يسرّوا بمولو وانجل وانجل بيتشانو هيوتهم بمولو يال يعني يالا درّقوا وانجل يلّم كذّبوا هلا سيموت من علي جسدين أكالين بمولو أكاتلاتشو يعني أشوا سيهون وين أفر سيهون لا نفاس ستوتنا نفاس يوسادن يالو علي نزي وسا نزازي نزي صفو هيدي باكاتشو إني كمتكو بغدغوار انده تقبرون اسات هكاتلون اساتو دومو ينين سغانات انتبالتو لك انده افر سيهون افرو لنفاس ستوتنا يعني نفاس يوسادن يالي لك انده وسيهو سويهو سيموت اكاتلوت لك ودا افر سيكاير ودا نفاس درغتنا كزي علم بقى طفوت مالتنو ولكن الله قادر على كل شيء امر الريح ياتش نفاس أفروني وسدتشو وحي أورد اللاتنا أن اجمعي جسده كله يعني يزي سويو سقاننا أنت هلو سبسبش عندنا برو هوتا سلبسش إزي هسكم يوالات نفاسوان قدي تازاجنشنا سونتم بمولو سبسبا ينبرو هوت ستا إمريت لاي قومنا الله تأيكو نبياتشن ينقرسي ناقرو حديث بخاري مسلم نو الله أنا أسقوموننا تأيكو أنت سويه لمن دنها أنت اندزي بله وسايا يتوكو أكاتلو إنا أفر منا من أدرقب لمن دنوزي فقال الرجل يا ربي أنت انفريت شكونو أنت تاك الله إني هلو سونتي بمنجل أنت تتلق لك تاك الله أهون أنت قاسمت أكو أتتوينيمكو بات أمت عذاب عذاب نو تنم تاسك أين إنا أنت انفريت شكونو اندزي كانت يششهو مسلين يكونو كانت يتدبقو مسلين يكونو سيل الله من قالوا كني فرتهنوا قالوا او انما يمي فرانج سو ادلم يمفلقوا يمي فرانج سو كو كان ارق كو هني غا ارق كو نو بلو بل كنو انجل كله قطا ود جنة اندتغبا فرج الله بلو لملائكوچو من علاچو بيجو يزاچو قطا جنة اسغبوت عليه يسويو عند قنطات خير يالسرى سو نو سلازي الله من يفلقال كنيا عند النفراو مفرات بيتشان او اصلا اقول لكم بصراحة لم يخلقنا الا لنخافه ونكبره ونعظمه ونبجله سبحانه وتعالى يمقباو كبر ستن عندنا لكسنا عندنا تساتنا يعني اللهم اغفر لي بلنقوم بسك انا عندنل والله لزيه بيتشانو يفترنا الله سبحانه وتعالى وما خلقت الجن والانس إلا ليعبدون قال العلماء إلا ليعبدون يعني يخلصون لعبادة ولا يشركون بي ويخافونني ويعظمونني ويكبرونني لذين يفتر كواتشيلال انقديه أنت كني يمتشش مسلوهنو إنين فراتشانو اندزي هذا الرقه بل إني دمو يمي فراتش سونا مفلقونا ورجنا بيها الله بلو الله سبحانه وتعالى جنة سقباو نعم يمي قرمو سبحانه وتعالى يا أخوة هذا الموضوع أطرح لكم مرة ومرات يتوبا قداي بيورو بالناقرم أي تأقب مكناتهم لك انتن دالونو ابن حازم بالو تلقوا عالم تلقوا تابعي النابت آم من عبادة التابعين ينبروا ابن حازم من إلال يقرمال عليه والله يقرمال إن إبراهيم سراجم يقرمال لاله إن أنتم أبراتشو يقرمال بلو بتآم يقرمال نقراتشن منال ابن حازم كلنا يريد أن يتوب هلاتشن توبا اندن النفلقالن كلنا يريد أن يتوب ولكن كلنا يموت قبل أن يتوب هلاتشن توبا لمالث النفلقالن توبا لمالث يما يفلق سوي اللم لكن هلاتشن توبا سنل انو موتالن هلال توبا لمالث نفلقالن قن هلاتشن دمو نجا توبا لله كنجا ودي استغفر الله ايالن توبا سنل اجل متانا ان موتالن الى ابن حزم سبحان الله اذا نقول انيا توبا دومو ينيا ايمان ينيا مملس يا اللهن كبركو منم نغير يچمربتمكو راسو توبا ولنيا نو انجي لا الله من نغير يمچمر نغير يلم الى طيب ኢዘን አላህ ስብሓነ ተዓላ እባካችሁ የሰው ልጆች እናንተ በጣም በወንጀል የታጠባችሁ ሰዎች ናችሁ፣ ተመለሱ። በተለይ በተለይ በረመዳን ረብ ተባካችሁ ተመለሱ፣ እንታረቅ ይላል። እንታረቅ ምንድ ነው? ማን ነው እንድታረቅ የሚለው? هذا العزيز الجبار الكريم الذي خلق سبع السماوات بدون عمد الذي خلقك وخلق كل مخلوق يفطر جيت ادلم انتارق يا اخي عند كانت تنكر يا له سو كانت قلبت يالو حيل يالو انكون انتارق سلهم يغرمال انشي كانت دكم سو انت كفلك باجرهم تشفلقو سو انتارق بيله فرتو نو تلاله لكن جيتاچن سماينا مريت يفطر ምንም ነገር ያኒ ከኛ የማይፈልግ ጌታ እንታረቅ ይላል። አው በተለይ በረመዳን እባካችሁ ነው ታረቁኝ ኢላ አላህ ሱብሃነሁ ወተዓላ። ኢዘን ነቁል ክብሪያ መጥፎ ነው ያ اخዋ። አንድ ሰው እንታረቅ ሲለው አላህ ሱብሃነሁ ወተዓላ አልታረቅም፣ እንግዲህ በአፍህ አልታረቅም አትልም፣ ላኪን ከአላህ መራቀህ ራሱ አልታረቅም ማለት ነው። ምን አሉ ዑለማዎቹ? አደም ተሳስተዋል፣ ሰይድና አደም ኢብሊስ ሸይጣንም ተሳስተዋል። ስተታቸው ግን ለሁለቱም ስተት የተለያየ ነው። ኢብሊስ በክብሪያ ነው የተሳሳተው። ምን ማለት ነው? ያኒ ምንድነው ፕራይቬት የሚጠልበኝ ምን ሆነ? ቆይስቲ ኢብኑ ሐዝም ليس من يا اخو ليس بوقته يا اخي اهون وقته ادلم المهم مندنو ملو يعني سبحان الله برايفت هتطلبوني باكه يعني درسو سنقرص عندان نغر كاله نغروني اهون كن بدرسو محكل انتن اتسغبا انا مندنو نغرو اطفابني باكه برايفت ستلزغاو قوي عند غزي اكشن دونت ديسترب እሺ እና ምንድነው ያኒ አደም የተሳሳተው በሻህዋ ነው አሉ። አደም የተሳሳተው በሻህዋ ነው። ምንድነው ሻህዋ? ያኒ ከዚህ ዛፍ አትብላ አለው፣ ግን ስሜቱ ስለገፋፋበት ከዛ እንትን ዛፍ በላ ማለት ነው። እና አኽጣ ያኒ ተሳሳተ። ኢብሊስ ግን በክብሪያ ነው የተሳሳተው። እስጁድ ለአደም አለው፣ እምቢ አለ። ለምን አለው? እኔ በልጣለሁ ከሱ አለ። خلقتني من نار وخلقته من طين ስለዚህ ለምንድነው አንተ ጭቃ ነው ኃይለኛ ወይስ እሳት ነው ኃይለኛ? እሳት ነው እንጂ طيب እኔ ከእሳት የተፈጠርኩ እንዴት ለአደም ስጀት ትለኛለህ? كأنه يقول يا ربي انت استسهل مالته ነው እንቢ አለና فطرده الله سبحانه وتعالى من رحمته الى الابد مطرود من رحمه الله ብሎ رجيم አለው انك رجيم አለው። አደም ግን በሻህዋ በስሜት አብዛኞቻችን አሁን በሻህዋ በስሜት ነው የምንሳሳተው። ለምሳሌ ሰላት የሚያሳልፈው ሰው ምንድን ነው የሚያሳልፈው? ያኒ እንቅልፍ ስለሚጥመው ነው፣ ብርድ ስለሆነ ነው እንጂ ያኒ በክብሪያ አይደለም። በክብሪያ ከተወና ይህ ነገር እንኳን ቢሰግድም አላህ አይቀበለትም፣ ካፍር ነው። ላኪን አብዛኞቻችን አዱንያ ሸይጣን ሲጫወትብን፣ አዱንያ ሲጫወትብን፣ ስሜታችን ሲያሸንፈን እንደዚህ ነው የምንሳሳተው። እንደዚህ አይነት በስሜት የተሳሳተ ሰው አሉ ቶባ እንዲል ተስፋ አለው። ቶባ እንዲል ተስፋ አለው። ለምን? አደም በስሜት ስለተሳሳተ አለ ቶባ አለለት አላህ ስብሓነ ወተዓላ። እንዲያውም ቶባ ሲልለት ምን አለ? የአደም አንተ ተሳስተሃል አለው። አው እሺ፣ እንደዚህ እንደዚህ እንደዚህ ብለህ በቃላት ቶባ ብለህ ወደ እኔ ተመለስና እኔ ቶባ አለሃለሁ አለው። ጠይብ ምን ልበል ጌታዬ? ቶባ የሚልበትን ቃላት ራሱ አላህ ሰጠውና እነዚህ ቃላት ተጠቅሞ ለአላህ ተውባ አለለት ማለት ነው። የቁል ስብሓነ ተዓላ ፊ ሱረት አልበቀራ فتلقى آدم من ربه كلمات فتاب عليه انه هو التواب الرحيم يعني الله በሰጠው ቃላት አርጎ ተውባ አለና አላህ ስብሓነ ተዓላ ደግሞ ተውበቱን ተቀበለ ማለት ነው። ስለዚህ የተውባ ጊዜ በጣም በጣም በጣም ክፍት ስለሆነ እስከ ቀርቀራ ጊዜ ያኒ እዚህ ጎረራችን እስከሚደርስ ድረስ ህይወታችን ወይም ነፍሳችን ጎረራችን ውስጥ እስከምትደርስ ያኒ የተውባ ቦታ ክፍት ነው። እንዲያው ምን ይላሉ ሼክ መሐመድ ሳልሕ ብን ዑሰይሚን ረሕመቱላህ አለይ ትልቁ ዓለም ምን ይላሉ? አንዳንድ ሰዎች ይሳሳታሉ አሉ። እንዴት? ለምሳሌ አንድ ሰው ኤድዝ ከያዘው خلاص موتوس موتوس لتقرار ربعلو يعني توباو اي تقباي نتي اللو ميلالو يي بتام ستت نوالو ادز يازو سو الله نو ميقدلو ويس ادزو نو ميقدلو لا يمياموتو الله نو ادز يزو اتشو اسر امت يميقويو اللو ادز با ادز تايزو اند امت قويتو يميموتو اللو بل ادز يزو اتشو ليدونو ما يتشلو موي እንኳን ከኤድስ በላይ ከኤድስ በላይ ነቀርሳና የሳምባ ነቀርሳና ኤድስ እንትኑ ካንሰር የሚባለው ገዳይ ሆነው ካንሰር ተይዘው የዳኑ አሉ። ወላሂ እኔ አቃለው እዚ አንድ ሴት በማይ ዘምዘም የዳነች አለች። በማይ ዘምዘም የዳነች ሴት አለች። በል እኔ አንድ ጊዜ ስለ ሩቅያ ሸርዒያ ስነግራችሁ ያኒ አንድ ሰው ተቅሸ ነበር። አንድ ትልቁ አሚር ትልቁ ሀብታም ነው በሳዑዲ አረቢያ እና ሆዱ يعني قبته تشرسالج تبلتالج بقى منم اين سنتين اللوم 92 كيلو متر ينبروا ودا 4 كيلو 92 كيلو كيلوغرام ينبروا وزنه ميزانه بذا بشتا يميبلاو سلم ما يفج مبلاته قومه ودا 4 كيلو 50 كيلو نو يغدلو 50 كيلو بسعودي عربي ايتشالم بلو ودا انتنو يوسدوت ودا امريكا تلقو مستشفى امريكا لاندور يحل بدن بارغو دوك مرتي هون دوك دكتوروش متون تسيلو خلاص فرموبت اهون ودا اغرو يهد بزي 3 4 قال لي موت نو منام بلو سيلو فرموبت مكنياتهم علق خلاص مغب ما ياسغبام متط ما ياسغبام مكنياتهم غبطوا يا متفچو مغب يتفچو اوت اوف اوردر نچ موتالچ اهون يي بزي انداله اندو يسوريا شيخ نو اذا مستشفى سيزور متانا من نو قالو والله اندزي اندزي متانا قرالت قران قل اعوذ برب الفلق قل اعوذ برب ايه الكرسي اول سوره البقره منا من 3 4 كر 5 كر 7 كر سيقرالت ياچ غبتكو لك اندنبرچو هايلنيا نا تنكر هون تملسچ دكاتروچو بتام تدنقو مندنو يادركلات مندنو مدحيترو والله مدحيت ادلم يي الله مدحتنا ولاچو قرات القران عليه وبس انامن مالو بتامنم يراساچو گداي نو اني غير سوره الفاتحه قل والله احد ولا اعوذ برب الفلق ولا اعوذ برب الناس ايه الكرسي اندزي نو يقراوا علاچو وندموچو وندموچو يزا سو يوندم وندموچ حفتاموش ناتشو عمر اناچو كسعودي عربيا متونا مندنو يقراهلت علوت والله ينهن استسبسبوا علوتنا باند مصحف صافوت يعني هولا 5 6 بيج نو يهن نغر صفو 250 شي كوبي ارغو لملاو عالم زرغوت معنات نو سلازي مندنو ኤድዝ ያዘው ይሞታል ማለት ነው? እሺ ዶክተሮቹ ሊሞት ነው ይላሉ። መቼ እንደሚሞት ያቃሉ? አያቅም። ሸህ መሐመድ ሳልህ ምን ይላል? እንኳን ኤድዝ አሉ። አንድ ሰው አሉ። ተመልከቱ እንግዲህ አንድ ሰው በሶስት ፈራጆች የሞት ቅጣት ተፈርዶበት እስር ቤት ገባ። የሚሞትበት ቀን ከእስር ቤቱ አውጥተው ወደዛ የሚታነቀው ቦታ ወይም በሰይፍ ራሱን የሚቆረጥበት ቦታ አመጡት። ህዝቡ ተሰበሰበ እና ያደረገው ወንጀል እየተነበበ ያደረገው ወንጀል ከተነበበ በኋላ ቀጣ ራሱ ሊቆረጥ ነው አይደለም? እና ያደረገው ወንጀሎች እየተነበቡ ሀፍ ሚኒት ለመሞት ሲቀረው ተውባ ካለ አላህ ይቀበልለታል አሉ። ምክንያቱም ሩህዋ በአላህ እጅ ነው እንጂ በምንትን አይደለም። በዛ ጊዜ አንድ ነገር መጥቶ ከሞት ሊድን ይችላል። እንዲያውም የዳና አለ በሰይድና ዑስማን ጊዜ በዚህ አይነት ከሞት ያን ራሱ ለመቆረጥ ብሎ እኮ ነው ያ ራስ የሚቆርጠው ሰው ሰይፉ አውጥቶ ለመቆረጥ ሲል አንድ ሰው መጣና አለቀሰ። ምን ነው ሲል ይህ ሰው የወንጀለኛ አይደለም ያ ወንጀል የሰራው ሰው እኔ ነኝ አለ። ሱብሃንአላህ አልዓዚም ለሞት ፍርድ ተቆጥቷል። እንዲያው ያደረገው ወንጀል ተነበበ ሰይፉ አንስቶ አንገቱ ላይ ለመቆረጥ ሲል አንድ ሰው መጣና እራልና ይህ ሰው የው ተውት እኔ ነኝ ወንጀለኛ ሰውን የገደልኩ ይሄን ያደረገው እኔ ነኝ እሱ አይደለም በዙልም ነው የምትገድሉታልና ሰይፉ ወደ ቤቱ አመለሰው። ከዛ በኋላ ነገሩ ሲያዩ ለካ ሰው የው ነጻ መሆኑን አገኙ ማለት ነው። أليس هذا من معجزات الله؟ نعم. إذن الله سبحانه وتعالى يهن نقر أو قومنا لي ياتشي روح الزيه أنقت اسكم تدرس درس يا توبا بوتا قزي كفتنو توبا بلو باكاتشو باكاتشو إلى الله سبحانه وتعالى. إشي انقدي لساتر الله شونا إني عند نقر اللي بمجأر الرشا لمن نقر ينفرلقو عند نقر اللي የምታውቁት ነገር ግን በአድናቆት ላስቀርበው በአድናቆት አድርጌ ላቀርብላችሁና እና ሚዛኑን እንድታውቁ ብዬ ነው። ይህ የመጨረሻ ንግግሬ ነው ኢንሻአላህ። ምንድን ነው ለማለት የፈለግኩት? አሁን አላህ ስብሓን ወተዓላ ተውባ ብንል ባንል ምን ይጎድልበታል? ምንም። ወማ ዘለሙና ወላኪን ካኑ አንፉሰሁም የዝሊሙን። እኛ ራሳችን ነው የምንዘልመው እንጂ አላህ ስብሓን ወተዓላ ቅንጣት የምታህል ነገር የምናጎድልበት ነገር የለም። ሁላችን ተሰብስበን ደግሞ እንደ ነቢያችን ስ ሰለም ሆነን ብንገዛበት ብንገዛው ደግሞ ወደ መምለካውና ለንግስነቱ የምንጨምረው ነገር የለም። ይሄ የታወቀ ነው። ላኪን እኔ በጣም የሚገርመኝ እስካሁን ድረስ ምንድን ነው የደስታው ደረጃ ነው ማለቴ፣ አንድ ሰው ደስታ መለኪያ አለው። እንዳልኳችሁ ስሞል ደስታ አለ፣ ሚዲየም ደስታ አለ፣ ላርጅ አለ፣ ኤክስ ላርጅ አለ፣ ዳብል ኤክስ ላርጅ አለ። አሁን ትሪፕል ደስታው የተለያየ ነው። ላኪን አንድ ሰው የሚደሰተው የሚፈልገው ነገር ሲያገኘው አይደለም ወንድሞች? አንድ ሰው በጣም የሚደሰተው የሚጠብቀው የሚጓጓው የነበረው ነገር ሲያገኝ በጣም ይደሰታል። ደግሞ የሚጓጓው የነበረ የሚፈልገው ነበር የሚፈልገው የነበረው ነገር ሲያገኝ ይጠቀምበታል። ስለሚጠቅመው ይደሰታል። ጠይብ፣ ባጭሩ እኔ በጣም በጣም እስካሁን ድረስ የሚገርመኝ የነቢያችን ሐዲስ ነው። አንድ ሰው አሉ በግመል ከአንድ ቦታ ወደ አንድ ቦታ እየተሳፈረ በሰፈር ላይ ግመሉ የተጫነው የሰውየው ምግብ ነው፣ የሰውየው መጠጥ ነው፣ የሰውየው መድኃኒት ነው፣ ብርድ ልብሱ ነው፣ ጫማው ነው፣ ጠቅላላ ጠቅላላ ለሰፈር የሚሆነው በሙሉ እጥቁና ምግቡ መጠጡ በግመል ላይ ነው የተጫነው። ሄደ፣ ምድረ በዳ ነው፣ እልም ያለ ምድረ በዳ ነው፣ ምንም አይነት ቅጠል የሌለው ውሃ የሌለበት ቦታ ገባ። ትንሽ ተኛና ላሳርፍ ብሎ ትንሽ ሲተኛ ግመሉ ጠፋ። ጠፋ ማለት ጫካ ቢሆን በጫካ ሄዶ ያገኘው ነበር። ላኪን ጫካ አይደለም፣ እልም ያለ ሰፊ ምድረ በዳ ነው፣ ድርቅ ያለ እንትን ነው። ሰውየው ከእንቅልፍ ሲነሳ ግመል የለም፣ ውሃ ጠምቶበታል፣ ምግብ ለመብላት ይፈልጋል። አሁን ቀኝ ግራ ላይ ታች ቢ ግመል የለ ምን የለ፣ የት ሊሄድ? በግራ ቢሄድ ስንት ኪሎ ሜትር ሰህራ እና ምድረ በዳ ነው። ቀኝ ቢሄድ እንደዚህ ነው። እንደዚህ በቃ ብሎ ሲጠብቅ ሲጠብቅ ሲጠብቅ ርቦታል፣ ውሃ ጠምቶታል፣ ራስ ምታት መጣበት፣ ተጨናነቀ። ዓለም በሙሉ ጠበች ጠበበች። እንደዚህ ትንሽ ቢራመድ አልችልም አለው፣ ወደዚህ ቢራመድ በቃ ደከመ። ደክሞ ወደቀ ማለት ነው። እና ሰውነቱ በሙሉ ለሞት ሰጠ ማለት ነው። ሌላ ምርጫ የለውም። ምክንያቱም ቢሄድ በእግሩ ገና ምድረ በዳው ሳይጨርስ ይሞታል። ምክንያቱም ይልጋል፣ ድካምም አለ። አሁን በመንገድ እየሄደ ደክሞት ወደቀና ተኛ። ሲተኛ ከትንሽ ደቂቃ በኋላ ብር ብሎ ሲነሳ ገመሉ እፊቱ ላይ ቁሞ አገኘው ማለት ነው። ምን አይነት ደስታ ይደሰታል? ገምቱ እስቲ። የፈለገውን ደስታ ቢደሰት ለአላህ አንተ ባሪያ ነው ይለዋል? ይለዋል ለአላህ እኮ ነው የሰደበው። ፈቃል አላሁመ አንተ ዓብዲ ወአና ረቡክ አለው። ነቢያችን ምን አሉ? እንደዚህም ብሎ ዝም አላሉ። ከደስታ የተነሳው ከደስታ ብዛት የተነሳው ምላሱ ተሳሳተና አንተ ጌታዬ የኔ ባሪያ ነህ አለው፣ እኔ ደግሞ የአንተ አላህ ነው የአንተ ኢላህ ነኝ አለው። የተሳሳተው እኮ ምላሱ ነው የተሳሳተው፣ ምክንያቱም ከደስታ የተነሳ አሉ ነቢያችን። ይህ ይገርማቸዋል ያኸዋልና፣ አይገርምም እንዴ? የሚገርመውና በጣም የሚገርመው ግን ከዛ በላይ የሚገርመው አላሁ አሸዱ ፈረሐን ሚን ዛሊከ ረጁል ቢተውበቲ ዓብድሂ። አንተ ባሪያ ቶባ ስትል ይህ ሰውየው ተደስቶ አንተ ባሪያ ነህ ብሎ የተናገረው ሰው ከዛ በላይ አላህ ይደሰታል የእሱ ባሪያ ተውባ ሲል። ወላሂ አጉል ለኩም እኔ በዚህ እድሜ በሙሉ እኮ ነው በጣም በጣም የሚያስደንቅ ሐዲስና እኔ እስካሁን ድረስ ሊገባኝ የማይችለው የአላህን ትልቅነትና የአላህን እዝነት ያስረዳኝ ይህ ሐዲስ ነው እላቸዋለሁ። ምንድን ነው ከዚህ በላይ የሚደሰተው አላህ? ምንድን ነው? ምን አጠፋ አላህ ስብሐ ወተዓላ? ደግሞ ከእኛ የሚፈልገው ምንድን ነው? እስከዚህ ድረስ የሚደሰተው ስለሚወደን ነው። መልሱ አንድ ነው። ጀሀነም ለመግባት ስለማይወድ ጀና እንድንገባ ስለሚወደልን እና በጣም በጣም ያሳዝነዋል ቶባ ሳንል ሙተን ወደ ጀሀነም ስንገባ ስለሚያሳዝነው አላህ ስብሐ ወተዓላ ምን አለ? ከዚህ በላይ አላህ ይደሰታል አሉን ነቢያችን ሰለላሁ ዐለይሂ ወሰለም። ወላሂ እኔ ካሁን ጀምሮ እስከ ሞት ድረስ ብደነቅ ያኔ አድናቆቱ አይጨረስም። ይገርማል። አሁን ኤግዛጀሬት አላደረግኩም፣ ባጋኑን አይደለም የምናገረው ያለሁ። ላኪን እናንተ ፍትፍት ታርጋችሁ ሐዲሱ በደንብ ተመልከቱት። ሰውየው ግመል ስለመጣበት ተደስቶ ከህይወት ስለዳነ ተደስቶ አንተ ባሪያ ነህ ያለው ለአላህ እና እንደዚህ የሚል ሰው የለም። የፈለገውን ቢከፍር አንድ ሰው የፈለገውን ወንጀለኛ ሰው ቢሆንም አንተ ሰማይና መሬት የፈጠርከው ጌታ የኔ ባሪያ ነህ የሚል ሰው አልተገኘም እስካሁን ድረስ። ይህ ሰውየው ግን በደስታ እንደዚህ አለ እና አላህ ደግሞ እንደሱ አይደለም የሚደሰተው። ላ ለላሁ አሸድ ፈራሐን፣ ከዛ በላይ አላህ ይደሰታል አሉ ነቢያችን። ኢዘን ትልቁ እድል ወላሂ በእግራችን የረገጥነው እድል ያኒ የተውባ ጉዳይ ነው። ደግሞ አንድ ነገር አለ ያኸዋ፣ አንዳንድ ሰዎች ይሳሳታሉ። አንድ ሰው ዝሙት ያደርግ ነበር፣ መጠጥ ይጠጣ ነበር፣ ቁማር ይጫወት ነበር፣ ያረጣ ገንዘብ ይበላ ነበር አይደለም። አሁን ያረጣ ገንዘብ ከመብላቱ አስቆመ። አንዳንድ ሰዎች ሚላሉ አረ ይህ ደግሞ ምንድን ነው? ቁማርና ያረጣ ገንዘብ ቢያስቆም እኮ መጠጥ ሲጠጣ እኮ ነው የሚውለው፣ የማን ተውባ ነው የሚቀበልለት የሚሉት ስህተተኛ ናቸው። ምክንያቱም እያንዳንዱ ወንጀል የራሱ ፋይል አለበት፣ የራሱ ፋይል አለው። ምን ማለት ነው ታውቃላችሁ? አንተ ዝሙት ካስቆምክ የዝሙት ተውባህን አላህ ይቀበልልሃል እና የቁማር መጫወትና የአረጣ ገንዘብ መብላት አይነካም። ያ ደግሞ ሌላ ፋይል አለው። ከዛ ተውባ ካልክ ደግሞ ሌላ ወንጀል ደግሞ የምታደርገው ደግሞ ፋይል ሌላ አለው። ያን ይህን አይነካም። አንዳንድ ሰዎች ሲናገሩ ምንድን ነው ደግሞ ከሚስቱ ጋር የተጨማለቀ እንደዚህ ሲመታ ሲያዋርዳት የዋለ የማን ሰላት ነው አላህ የሚቀበለው አንበል። አንተ አይደለም የምትቀበለው መጀመሪያ። ሁለተኛ ደግሞ አላህ ዛልም አይደለም። የዚህ ወንጀል ይቀበልልሃል፣ ያ ደግሞ ተውባ እስከምትል ይጠብቅሃል፣ ያ ደግሞ ተውባ እስከምትል ይጠብቅሃል። እና እንደዚህ አለ እና እባካችሁ ወንድሞችና እህቶች ደግሞ ምንድን ነው አንድ ሰው ተውባ ካለ አይመለስም ማለት አይደለም። ላ እንደዚህ ገና እንደዚህ ሰው አልተፈጠረም። ከአንድ ወንጀል ተውባ ካልክ ልትመለስ ትችላለህ። 10 ጊዜ 100 ጊዜ ልትመለስ ትችላለህ። ተመለስ ማለት አይደለም። ላኪን ተፈጥሯችን እኛ ሁል ጊዜ ከስህተት ስለማንርቅ ዛሬ ተውባ ትላለህ፣ ከአንድ ወር በኋላ ትመለሳለህ አይደለም። እንደገና ተውባ በል መደምሰሻ እኮ ያኒ የምትሰርዝበት በእጅህ እኮ አለ። አንተ አንድ ነገር በብላክቦርድ ትጽፋለህ፣ በእጅህ ላይ አንድ እንትን አለ ሬይዝ የምታደርገው እንደዚህ ደምስ ሰው፣ እንደገና ጽፈሃል ደምስ ሰው። አላህ እኮ በእጃችን ነው ያደረገው። ቱቡ ኢለላህ ተውበተን ነሷ፣ ዛሬ ተውባ ትላለህ። አውቀህ አይደለም የምትመለሰው እኮ። አውቀህ ከተመለስክማ ያው እንዳልኳችሁ ነው። ያው ሮመዳን ሲገባ ኮንትራት ይጽፍና ጾም አለው፣ ከዛ በኋላ ግን አልጾምም አልሰግድም ማለቱ ሌላ ነው። አንተ ግን ትሳሳታለህ፣ እንደገና ስትጓዝ በዚህ ህይወት ትሳሳታለህ፣ እንደገና ትመለሳለህ፣ እንደገና ተውባ ትላለህ፣ ትመለሳለህ፣ ተውባ ትላለህ፣ ትመለሳለህ። ولذلك يقول النبي صلى الله عليه وسلم كل بني آدم خطاء وخير الخطائين التوابون. ስህተት አይደለም በል አላህ ስብሐ ወተዓላ ምን ይላል? إلم تخطئوا ان انت كو ስህተት ባትሰሩ ኖሮ እና ስህተት ሰርታችሁ ተውባ ባትሉ ኖሮ እናንተና ሁላችሁም ገድዬ ከዚህ ዓለም አጥፍቼ ወንጀል የሚሰሩና ወንጀል ሰርቶ ተውባ የሚሉ ሰዎች እኮ አመጣ ነበር አለ። አላህ ምንድን ነው የሚፈልገው? ወንጀል ሰርተህ ወንጀል ስሩ ማለት አይደለም። በዚህ ላይ አትረዱት። ወንጀል ከመስራት ወደ ኋላ የሚል ሰው የለም። ምክንያቱም በጎናችን ሸይጣን አለ፣ ነፍስየ አማራ የምትሆን ነፍስ አለች፣ አዱንያ ራስዋ አለች፣ ሚስትም አለች፣ ልጆቹም አሉ። ወይም ደግሞ ለሚስት ባል አለ፣ የሚያሳስት ባል አለ፣ ልጆቹም አሉ። አዱንያም አለ፣ ሸይጣን አለ፣ ነፍስዬ አለች፣ ገንዘብ አለ፣ ይሁሉ ስላሉ ጠቅላላ ሊያሳስቱን ይችላል። ላኪን መሳሳቱ ሳይሆን ተውባ ማለቱ ነው ካንተ የሚጠለበው ማለቴ ነው። ኢዘን ስለዚህ ስለ ተውባና ስለ ሰላት እዚያ በቃለሁ እንሻአላህ። ምክንያቱም ለምሁር ሰው ወይም ደግሞ ልብ ያለው ሰው ሶስት ቃላት ይበቃቸዋል። እና ለሞኝ ሰው ነው ብዙ ነገር ንግግር የምታበዛበት እንጂ እናንተ አልሐምዱሊላህ ዒልም ለመውሰድ የመጣችሁ በጣም ምሁራን ምሁራት ሰዎች ናችሁ። ባልኩት ቃላት እንሻአላህ የረካችሁ ይመስለኛል። እንሻአላህ ከዚህ በላይ ግን ቢበዛ ትንሽ ጣዕሙ ይጠፋል። እና የኔ ደርስ ዛሬ አላሰብኩትም ወላ እኔ የዶክተር ዘኪን ትምህርት ለመከታተል ነው የገባሁ። ላኪን እፊቴ ላይ አየሁና እስቲ ስለ ሰላት ለምን አልናገርም ብዬ በቃ እንደዚህ ነው የተናገርኩት። እንሻአላህ ኢዘን አቁሉ ቀውሊ ሀዛ ወአስተግፊሩ ላህ ሊ ወለኩም ወማ ፊ ቀውሊ ኩልሁ አቁሉ አኽር ሸይ ወላሁ አዕለም። ኢዘን ማይኩ ለቃለሁ፣ ማይኩን ያዙ። ለአስር ደቂቃ አስራ አምስት ደቂቃ አንዳንድ ጥያቄ ካሉ እንሻአላህ እናስተናግዳለን። ማይክ ፍሪ። السلام عليكم ورحمة الله تعالى وبركاته أستاذ جزاك الله وجزاء بتام بتام طرو تمرت ناس تمارون سايتا سمتو والله ما شاء الله خير يهونا ساعات ناس هلفنا إن شاء الله نانت ياكي متيك وصوج كارلا شو جاتشو نانسو نازم تياكي نورالي إن شاء الله أستاذ بذكير ما الله شو هيرلم أستاذ قالو أستاذ بذكير برسوم ودمائك كرب بيبالو إن شاء الله ያው እንግዲህ ያው ሁላችንም ጥያቄዎችን እንትላለን። እኔ ተመልሼ እመጣለሁ። መጀመሪያ እስኪ ጥያቄ እዚህ መጠየቅ የምትፈልግ እህታችን አለች። አንድ እዚህ እሷ ልጣትና እዛ በኋላ ማይክልክላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእኔ ጥያቄ እንኳን ያው እስከ ቅያማ ድረስ ለምሳሌ ከአሁኑ ጀምሮ የሚሞቱ ሰዎች ምሳሌ ጁምዓ ዕለት የሞተ የጀነት ነው እንደሚባለው፣ ጀነትና አዛብ የሚገባው ደግሞ ከቅያማ በኋላ ነው። ይሄ ነገር ግልጽ አልሆነልንም እና እንሻአላህ እስቲ ግልጽ ሊያደርጉልን ይችሉ። እንሻአላህ ጥያቄውን ከሰሙት ያው እንግዲህ ማይክ ፍሪ። ኡስታዝ ሰላሙ አለይኩም። ወአለይኩም ሰላም ወረህመቱላህ ወበረካቱ። ያ እኸዋ ባሻ ወሌሎቹም እስካሁን ድረስ ያልተግባባንበት ነገር አለ። እኔ ሁለት አመት ሆኜ በዚህ እንትኑ በሩሙ እኔ የምላችሁ አንድ ሙሐደራ ከተሰጠ ወደ ጥያቄ አንግባ። እኔ ጥያቄ እቀበላለሁ ማለቴ ያው የተለመደው ነገር ካደረግን በኋላ ነው። ሙሐደራ ስለ ተውባ ተካሂደዋል። ስለ ሰላት በጣም ሞቅ ያለ ሙሐደራ ተደርገዋል። ስለዚህ እነ አኹና ሐምዛ የመሳሰሉ ሰዎች ማይክ ይውሰዱና ስለ ቶፒኩ ትንሽ የጎደለበት ነገር ካለ ወይም ሊያሳምሩት የሚፈልጉት ካለ አስተያየት ካለ ትንሽ የአስር ደቂቃ ጭማሪ ጨምሩ። ይህ ነው የተለመደው እንግዲህ እና ቀጥታ አሁን ለምሳሌ እህታችን ጠይቃለች። አንዳንዱ ደግሞ መጥቶ ከቶፒኩ ሌላ ይጠይቃል። ላኪን የሞቀ የጋለ ቶፒኩ ትንሽ እስቲ እንጠጣውና ማይኩ ለአኺና ኸጢብ ለሐምዛ ለሐስቡና አላሁ ኒዕመል ወኪል ይሰጥና ስለ ቶፒኩ ትንሽ ይጨምሩበት። እንትኑ የረሳሁት ነገር ካለ አንዳንድ ነገር የሚያደንቅ ነገር ካለ ይናገሩ። ከዛ በኋላ ለየት ያለ የጥያቄና መልስ እንጠይቃለን። ሁሉ ጊዜ ለእኔ ብቻ አይደለም ማንኛውም ሼክ እንዴት የመሰለ ልብ የሚነካ ሙሐደራ ሲያደርግ ቀጥታ እሱ ለምሳሌ ስለ ተውባ ሲናገር ቆይቶ ቀጥታ አንዱ እጅ ያነሳና ስለ ሰላት ጥያቄ ይጠይቃል ወይም ስለ ዘካት ይጠይቃል። ይህ ጥሩ አይደለም የነገረው። ስለዚህ እስቲ ለእነዚህ ሶስት ወንድሞች እንትን እድል ሰጥና አሁን ቢሆንም ስለ ቶፒኩ ትንሽ ይጨምሩበት ነው ምለው። ናም ማይክ ፍሪ። ይሰማል ያ እኽዋን? طيب جزاكم الله خيرا استاذ حمزه لاسقدمه استاذ حمزه طيب جزاك الله خيرا جزاك الله خيرا شيخنا الشيخ ابا محمد بعلمه من التكم الله يرجن فهم الله يستنى يعني وانه نجر يا استماريو ما استمر بتشا سايحون የተማሪው እውቀትና የተማሪው አቀባበል ራሱ በጣም ወሳኝ ነው። ኡስታዝ እሳቸው በትክክል ቢያስተምሩንም ራሱ እኛ ያኔ እሳቸው በሚፈልጉት መልኩ ካልተረዳ ነውና ምናልባት አንዳንድ ጊዜ በተሳሳተ አመለካከት ያኔ በተሳሳተ አረዳድ ከተረዳ ነው በጣም ለኛ ችግር ነው። እሳቸው ምንም አይጎዳቸውም እና ለኛ አላህ ፈህም ይስጠን። አሁን በተለይ መጨረሻ ላይ ስለ ተውባ የተናገሩት ንግግር በጣም ከዛ በላይ መጨመር አይቻልም። ጀዛሁላህ ኸይራን። ስለ ሰላት طبعا እንደ ሼክ ኢብራሂም አይነት ሰው አላህ ያብዛልን ነው የምለው። እኔ እንደሳቸው ሰው አላህ ያብዛልን። በተለይ ስለ ሰላት በጣም ትልቅ ችግርና ትልቅ ጀህል ነው ያለው በአገራችን በተለይ ማለት ነው። ያኒ አሁን በፕራይቬት አንድ ወንድማችን ነው ስለ ሰላት ስለ ታሪኩ ሰላትና ታሪኩ ያኒ ይሄን አስመልክቶ አንድ ጥያቄ ጠይቆኝ ነበረ። ምንድነው እሱ ያኒ እሱ ራሱ ጥያቄው ራሱ ከ አረዳድ ስተት የተነሳ ነው። ምን ይላል? አንዳንድ ሰዎች ሰላት ሲገዱ እነሱ ሰላት ሰግደው ያቁም ማለት ነው። እንግዲህ መጀመሪያ አሰላን ከተወለዱ ጀምሮ ሰላት ሰግደው ያቁም። ለምንድነው ሰላት ማጭ ሰግደው ካልናች ስንላቸው አለ እንዴ ሰላት ጀምር የኮ ከተውኩት ምን እንዳልሆን ታሪኩ ሰላት እንዳልሆን እኮ እየፈራሁኝ ነው። ታሪኩ ሰላት እንዳልሆን እየፈራሁኝ ነው። ታሪኩ ሰላት ደግሞ ካፊር ነውና ስለዚህ መጀመሪያውኑ ባልጀምረው ይሻላል የሚሉ ሰዎች አሉ ብሎ ሱብሃንአላህ። በጣም የሚገርም ነገር ነው ይሄ። ታሪኩ ሰላት ካፊር ነው ሲባል እንግዲህ ምንድነው የጎዳቸው? ያረዳዳቸው እንትን ነው ስህተት ነው ማለት ነው። ዑለማዎቹ ታሪኩ ሰላት እንደዚህ ነው ሲል መጀመሪያ ጀምሮ የተው ነው እንጂ መጀመሪያ ግን ያልነካውማ ግድ የለም የሚል አረዳድ ነው። ከእንደዚህ አይነት አረዳድ አላህ ይጠብቀን። የዑለማዎች ያኒ በአብዛኛ ጃሂሎች የሚጠፉበት በእነዚህ አይነት አመለካከት ነው። በዚህ ላይ ደግሞ አንድ ሌላ ቅሳ ጀዛኩም ላሁ ኸይራን የምትፈቅዱልኝ ከሆነ ሼክ አጠምጣዊ ረሒማሁላህ መካ የነበሩት አንድ አሊም ነበሩ። እሳቸው አንድ ጊዜ መካ ውስጥ እየሄድኩኝ አሉ ታክሲ አስቆምኩኝና በታክሲ ሲሄድ ባለ ታክሲው አወቀኝ አሉ በቴሌቪዥን ያቸው ሁሉ ጊዜ እና ያ ሼክ ጀዛከላሁ ኸይራን እኛ እኮ ከእናንተ ካንቱ እንጠቀማለን እንዳው በጣም ጠቀምኩን ያኔ ፍቅህ ምናምን አስተማርኩ ምናምን ብሎ አወደሰኝ አሉ። እንዴት አንተ ከኔ የተጠቀምከው ነገር እስኪ ምን አለ አንድ ምሳሌ እስኪ ስጠኝ ብዬ ያዝኩት አሉ። ኧረ ብዙ ነው እኔ መቼ ቆጥር ያኔ ዘልቀዋለሁ ምናምን ሲለኝ ላ እንደ ምሳሌ እንደው አንድ ምሳሌ ስጠኝ ስለዋሉ ለምሳሌ እንኳን ካንቱ የተጠቀምኩት እኔ ሴት ውዱ ሳይኖረኝ ሴት መፍታት እንደማይቻል ካንቱ ተጠቅሚያለሁ። ያኔ አላ ጥሁር ካልሆነ በስተቀር አይቻልም ሲሉ ሲሰማቸው ማለት ነው እሱ ውዱ አድርጎ ነው ሴት መፍታት ያለበት የሚል እንትን ተረዳና እንግዲህ ጀዛሁላህ ኸይራን ሼክ ኢብራሂም እኛ እኔ ዱዓ ማድረግ ያለብንና መጠንቀቅ ያለብን ምንድነው ፋህማችን እሳቸው በተለይ ሲያብራሩልን ተጠንቅቀን ሀሳባችን ወደ ሌላ ሳይሄድ በደንብ አዳምጠን በደንብ እንድንረዳው እንደዚህ አይነት ችግር እንዳይመጣብን በደንብ እንድንረዳው ምንረዳው አላህ ያርገን ለማለት ነው። جزاكم الله خيرا مايك فري وندماتشن حمزة. السلام عليكم ورحمة الله وبركاته. السلام الله يا جماعة الله تشاء الله تشاء بسم الله بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. جزاكم الله خير استاذ ابو محمد بارك الله فيكم الله يجمر لوت كميلو غار ابرو الله يقويوت مالتونم مجمر فلقالو الله يحفظك يا استاذنا بارك الله فيك بميزوت توبيك لاي كله مالتنو بمياستمروت بمياستلالفوت ملكت كله يالمنم ترتر يالمنم انتن كلاتشنم تتقاميوچنن እርግጠኛ ነኝ በዚህ ምናልባት የመርሳት ሰንፍና ካልመጣብን በስተቀር። ለዚህም ነው ሰው በርከት ብሎ ከተለያዩ ሩሞችን መጥቶ የሚከታተለው። ይሄ አንዱ ማስረጃ ነው ማለት ነው። በዚህ ላይ ተሳታፊዎችን ተከታታይ ወንድምና እህቶችን በሙሉ ጀዛኩሙላሁ ኸይር ነው የምለው። ምክንያቱም ይሄ የሚያሳየው ምንድነው ለዲናችን የሚሰጡት ትኩረትና እርስዎ ለሚያስተላልፉት ትምህርት ትልቅ የሆነ አክብሮትና ፍላጎትንም ጭምር መስጠታቸውን ነው የሚያመለክተው። ስለዚህ ትልቅ ፋይዳ ነው እያገኘን ያለ ነው። እርሶም ደግሞ እንደዚሁ የተለያዩ ቶፒኮችን እየመረጡ ነው የሚያመጡልን። በአንድ በመረጡት ቶፒክ ውስጥ ያላሰብነውና ያልጠበቅነውን ሌላ ደግሞ ትምህርት እየተማረን ያለ ነው። በተለይ የዚህ የተውበትን ጉዳይ አስመልክቶ እኔ በስተመጨረሻ ነው የገባሁት። አንድ ወንድማችንን እየጠበቅኩት ነበረ። ከእርሶ ደርስ በኋላ የተወሰነ ፕሮግራም አለን ኢንሻአላህ፣ እየጠበቅኩት ነው። መንገድ ላይ ነው ያለው። ከወዲሁ እዚህ ያላችሁ ወንድምና እህቶች ለፕሮግራሙ ተጋብዛችኋል፣ እዚሁ ሩም ላይ ማለት ነው። ባለፈው ጊዜ ረመዳን ውስጥ ከኢትዮ ለኡምራ በመጣበት አጋጣሚ አንድ ፕሮግራም እኔ ጋር ጋብዤው ትምህርት ሰጥቶ ነበረ እና በረመዳን ማለት ከረመዳን በኋላ ደግሞ ቃል አስገብቼው ስለነበር ኢንሻአላህ አሁን እየመጣ ነው። ያንንም ፕሮግራም ከወዲሁ ላስታውሳችሁ ፈልጋለሁ ማለት ነው። ቢቻል ልክ እንደዚሁ ትምህርት የመቅረጹን ሲስተም መጠቀም የምትችሉ ሰዎች ሪከርድ ብታደርጉት በጣም ጥሩ ነው ብዬ እገምታለሁ። ቆንጆ ነው። በተረፈ የዚህ የተውባን ጉዳይ በተመለከተ ያስተላለፉት ትምህርት ኡስታዝ አቡ መሀመድ፣ እኔ ከዛሬ 10 ዓመት አካባቢ ይሄ የባለ ግመሉ ሰውዬ ጉዳይ ማለት ነው ንብረቱ ሁሉ ጠፍቶበት ከግመሏ ጋራ ብቸኛ ሆኖ እዛ ልም ያለ ምድረ በዳ መርሃማ ቦታ ላይ አላህ ስብሓነሁ ወተዓላ ሊፈትነው ያደረገው ድርጊት፣ ከዛ በኋላ ደግሞ በንግግር በቃሉ ከደስታ ብዛት የተነሳ በቃሉ የተናገረውን ቃል ነቢዩ አለይሂ ሰላቱ ወሰላም አክጣ ምን ሽደት ይፈርሃን ብለው ያስቀመጡትን ይሄ ሰውዬ እውነቱን ነው እኮ ያለ ሰው አለ። ደስታ እኮ ልብ ያሳጣል እኮ ያለን ሰው ሰምቻለሁ፣ በዚህ ሀዲስ ምክንያት ማለት ነው። እውነቱን ነው አትበል፣ አንተ ከነቢዩ አትበልጥም። እውነቱን ነው ቢሉ ኖሮ ረሱል ይሉ ነበር አለይሂ ሰላቱ ወሰላም የሚል ምላሽ ሰጥቻለሁ እኔ በዛን ሰዓት። እሳቸው ያሉት ምንድን ነው? አክጣ ሚን ሽደት ይፈርሃን። አንድ ይሄንን መልስ አስቀምጠዋል ለእኛ እንዲገባን። ሁለተኛና ዋናው ነገር ግን ምንድን ነው? አላህ ስብሓነሁ ወተዓላ ይህ ሰው በጣም የመደሰቱን ያህል በወንጀል ጠፍቶ የነበረ ባሪያው ወደ አላህ በተውበት ሲመለስ ኢነላሀ ዩሒቡ ተዋቢነ ወዩሒቡ ልሙተጣሂሪን ብሎ ሱራ አልበቀራ ላይ 222ኛው አያ ላይ በተቀመጠው አያ መሰረት ያንን ትምህርት የሚያመላክተን ነው። ለዚህ አላማ ነው። የሰውየው ድርጊቱ ንግግሩ ግን ሚዛኑን የሚሰጠው አላህ ነው። ትክክል ነው አይደለም? ነቢዩ ምላሽ ሰጥተውበታል። ይችን ቂሳ ግን ሁሌ ሁላችንም ብናስታውሳት በጣም ጥሩ ነው ብዬ መናገር እፈልጋለሁ ከወዲሁ ማለት ነው። ሌላ በተረፈ ኡስታዝ አቡ መሐመድ፣ ቅድም ወንድማችን ባሻ ሸሪፍ አጠገቡ ጥያቄ የሚጠይቅ ሰው ስላለ እሱ ብቻ ሳይሆን ሁላችንም እርሶ በሚመጡበት ሰዓት ላይ በጣም ደስተኞች ነን። በቃ እንደው አንድ ነገር ሳልጠይቅ መሄድ የለባቸውም። ለምን? ለማወቅ እንፈልጋለን። ጉጉቶች አሉ፣ ፍላጎት አለ። እንደውም ሳንጠይቆት ሁሉ እንዲያስተምሩን የምንፈልጋቸው ብዙ ነገሮች አሉ። ትንሽ ነካ አድርገኑት ደግሞ ማብራሪያ እንዲሰጡበት የምንፈልገው ትምህርት አለ እና አጠገቡ ያለችው እህታችን ጥያቄ ስላላት ከዚህ ጉጉት አኳያ ነው እንጂ ይህንን ጉዳይ ያውቀዋል እሱም ራሱ። ብቻ ያስረሳው ጉዳይ እንዴት ነው የጃዕፈር መምጣት ነው ወይስ ደግሞ የኸይበር መከፈት ነው ብለው ነቢዩ አለይሂ ሰላቱ ወሰላም ደስታቸውን የገለጹበትን አጋጣሚ ስላስታወስኩ ይችን ለመናገር ፈልጋለሁ። በጥቅሉ አፍወን ኡስታዝ ጀዛከላሁ ኸይር። ወንድምና እህቶች ደግሞ በሰማ ነው በተጠቀም ነው ማለት በሰማ ነው የምንጠቀም ሰዎች አላህ ያድርገን። ባረከላሁ ፊኩም። በዚሁ ማይኩን ለሌሎቻችሁ አስረክባለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ورحمة الله وبركاته. الحمد لله وسلم على أشرف الخلق أنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد. السلام عليكم ورحمة الله وبركاته مرة أخرى. حياكم الله شيخنا، الله يتبكوت، الله يتمر اللوت. أنقدي سلا الشيخ يمي بالنا قريب لهم شيخ عندما يقابعين كونه ከኛ የሚፈልጉት የአስተማመሪ ሂደት እንዴት ነው? አስተያየት ብቻ አይደለም የሚፈልጉት እና በአስተማርኩት ላይ ምን ተጠቀማችሁ? ያንን አስመልክቶ ተጨማሪ ነገር መግለጽ፣ ውስጣችሁ ላይ የተረዳችሁትን ነገር እዚህ ጋር አውጡት ነው እና ያሉት። እንደዛ መሰለኝ እኔ የተረዳሁት። እርግጥ የሼክን ደርስ ለመጀመሪያ ጊዜ ስሳተፍ ነው። አላኩል ያህል ማሻ አላህ አላህ ይጠብቅልንና ኡስታዛችን አክቹአሊ እናንተ ምናልባት ሩም ዓለም ላይ ያላችሁ ሰዎች ከኡስታዝ ጋር የምትገናኙት በሩም ነው። እኛ ደግሞ በአካል የምንገናኝ ሰዎች ስለሆነን ስለ ሸኻችን አስተያየት መስጠት ይከብዳል። ግን እዚህ ጋር በጣም ደስ የሚለው የትምህርት አገላለጻቸውና ደስ ያለኝ አክቹአሊ የገባሁት የጀሀነም ሰዎች ለመጀመሪያ ጊዜ አንዲት ነገር ይጠየቃሉ ሲሉ በቃ ምንድን ነው የሚጠየቁት ብዬ ሰፍ ብዬ ነው የጠበቅኩት። ማለት አሁን ሹፉ አገላለጽ ለሰዎች እንዲገባቸው የነቢዩ ሰለዋቱ ረቢ ወሰላሙ አለህ የማስተማመር ስልት ማለት ነው። ይሄ የጀሀነም ሰዎች አንድ ነገር ይጠየቃሉ፣ ምንድን ነው የሚጠየቁት? እኔ ሰፍ ብዬ ጠበቅኩኝ። ያኔ ማሰለከኩም ፊ ሰቀር ተብለው ይጠየቃሉ ብለው ሲሉ ውስጤን በጣም ነው ያረኩኝና አሁን የጀሀነም ሰዎች ለመጀመሪያ ጊዜ የሚጠየቋት ነገር ሰላትን አስመልክቶ ነው። በቃ ይሄ ማለት ምን ማለት ነው? ሸኻችን እዚህ ጋር የፈለጉት ከምንም በላይ አላሁ አዘ ወጀል ቅድሚያ የሚሰጠው ነገር ቢኖር የሰላት ጉዳይ ነው። ነቢዩ ሰለዋቱ ረቢ ወሰላሙ አለህ እንዳሉት ሰላት ያማ መጀመሪያ ለመጀመሪያ የሰው ልጅ የሚተሳሰበው ሰላት ነው። ሰላቱ ያማረችለት እንደሆነና በሰላቱ ያለፈ እንደሆነ ሌላው ሂሳብ ገር በገር ተደርጎለት እንደ ቢሻው ብቻ እለፍ ይባላል። ሰላቲቱ ላይ ከወደቀ ግን ንቅንቅ የሚል አይደለም ብለው እንዳሉት ሰለዋቱ ረቢ ወሰላሙ አለይ ሸኻችንም እችን ነው እያሉ ያሉት። ስለዚህ እዚህ ጋር ከሸኻችን አልሐምዱሊላ አላህ ይጠብቅልንና አላህ ያቆየልን እዚህ ሩም ታውቃላችሁ ማክሲመም 50 ሰው ነው የምናገኘው። ዛሬ ማክሲመም በጣም በዛ ቢባል 70 ሰው 50 ሰው ነው የሚገኝ ነበረው። ዛሬ ግን አልሐምዱሊላ ይሄን ያህል ከፍ ያለው የሸኻችን ትምህርት የአሰጣጥ ስልት በጣም ማለት በቃ ውስጥ ሁሉንም የሚነካ ሆኖ፣ በነገራችን ላይ ሹፉ እኽላስን ተሞልቶ የሚደረግ ደርስ እኽላስን ተደርዶ ተሞልቶ የሚደረግ እንቅስቃሴ የትኛውም ሰው እንዲቀበል ያደርጋል። የሼክን የአማርኛን ችሎታ ታውቁታላችሁ። አማርኛ የሆነ ነገር መናገር ፈልገው ሌላ ነገር ነው የሚናገሩት። ሰዎች አማርኛ የሚችሉ ሰዎች ኡስታዝን የአማርኛ ችሎታ ያውቁ ሰዎች ናቸው የሚረዷቸው። ሆኖም ግን በቃ በዛች በሞተች በደከመች አማርኛቸውም ቢሆን ሰውን ከተሳሳተ አላማ ለማስወጣት የሚያደርጉትን ጥረት አላሁ አዘ ወጀል ኢንሻአላህ ነሕሰብሁ ሀከዛ አላሁ አዘ ወጀል የተቀበላቸው ይመስላል። ሰዎች በአለም ላይ ተቀባይነትና ተደማጭነትን ከሰጣቸው ታላቁ ሸኻችን ውስጥ አንዱ እሳቸው ናቸው። ስለዚህ ማለት የፈለኩት ምንድን ነው? ስለ ሸኻችን አስተያየት አልሰጥም ብዬ አለፍ ያለው ቀደም፣ ግን ማለት የፈለኩት ምንድን ነው? ሸኻችን በዛች አማርኛቸው ምንድን ነው ለእኛ ማለት የፈለጉት? ከምንም በላይ አላሁ አዘ ወጀል ስለ ሰላት ትልቅ ቦታና ክብደት ይሰጣለሁ። አንዲያ ነው። በሌላ ቀጠል ብለው ደግሞ ስለ ጋሜድያ አነሱና ምንድን ነው ያሉት? አላሁ አዘ ወጀል የሰው ልጆች አጥፊዎች፣ አክፊዎች፣ ተሳሳቾች መሆናቸውን ስለሚያውቅ አላሁ አዘ ወጀል ወንጀል ደግሞ በተገላቢጦሹ ሰዎች አክፊና አጥፊ እሱ መሀሪና ይቅርባይ ስለመሆኑ ነቢዩ ሰለዋቱ ረቢ ወሰላሙ አለይህ ሲያስተምሩ ማዒዝን ሂድ ብለው ስንት ጊዜ ከመቶ የበለጠ ጥያቄ ጠየቁት። ምንድን ነው ማለት የፈለጉት? አላሁ ስብሓነሁ ወተዓላ እኛ ምንም እናጥፋ እናክፋ ይቅር ለማለት የቆመ አላህ ነውና እኛ ግን ተውበት ማድረግ አልቻልም መጠየቅ አልቻልም ነው ማለት የተያዘውና ተውበትን ጠይቀን የምንጠቀም አላህ ያድርገን። አዕተዚር ብዙ እጆች ስላሉ ከዚህ በላይ መናገር ነገር ይከብደኛል። ኢንሻ አላህ ሸኹና አላህ ይጠብቅልን። ቋሚ ተማሪ ሆነን በበለጠ እርስዎ ምን እንደሚፈልጉ ተረድቻለሁኝ። ተማሪዎቹ ነግረውኛ ሼህ አስተምረው ከተነሱ በኋላ ስለ ተማራችሁት የገባችሁትን ተናገሩ ምናምን ብለው ሀሳብ ይህንን ይፈልጋሉ ብለዋል። ኢንሻ አላህ ዛሬ ከጅምሩ ስላልተከታተልኩህ ብኢዝኒላ ካሁን በኋላ ከጅምሩ በመከታተል የምችለውን ያህል ከእርስዎ ጋር እሳተፋለሁ። ማይክ ፍሪ። አላህ ይጠብቅልን። ለመስጠት አሊም አይደለሁኝም። ጀዛኩሙላህ አልፍ አልፍ ኸይር። ያው እኛ ተረዳን፣ ስለ ሰላት ጉዳይም ስለ ተውበትም አላህ ተውበት እንደሚያደርግልን ኤኒ ታይም ከገርገራ በፊት ተረዳን። ባረከላሁ ፊኩም። አንድ ዱዓ አለኝ። ዱዓ አልሙስተጃብ ይላል ሼክ አቡ መሐመድ። ከተቻለ መጠየቅ ትችላለሁ? አንዳንድ ያሳብን ወይንም በኋላ ልጠይቅ ትችላለሁ? ኦኬ ባረከላሁ ፊኩም። እና አንድ ሙፈኪር ሼክ ዶክተር ነው። በዚህ ሰላቱ ለይል ከሰገዳችሁ በኋላ እዛ ባላችሁበት ቦታ ሶሪ አልችልም እሺ ያሉኝ እኮ። ኦኬ ጀዛ ለሌ አይደለም ይሆናል ኖ ባላችሁበት ቦታ ሳትነቃነቁ 100 ጊዜ ይህንን ዱዓ ካደረጋችሁ يعني مستجاب نو الله قبلاتشو لأن أنت بتشاس أيهون لسوم كلمنا شو بزيه دعاء الله قبلاتشو ما توجزي ما لسالباتشو على من لك أعوذ بالله من الشيطان الرجيم إلهي كيف أدعوك وأنا أنا وكيف أقطع رجائي منك وأنت أنت إلهي إن لم أسألك فلم إن لم أسألك فتعطني فمن ذا الذي أسأله فيعطني وإن لم أدعوك إن أسكرين إياه يعني دلما أوكي إياه نببكوين أنا معي التعينين بها لا سيطلت إلهي إن لم أسألك فتعطني فمن ذا الذي أسأله فيعطني وإن لم أدعوك فتستجيب لي فمن ذا الذي أدعوه فيستجيب لي وإن لم أتضرأ إليك فترحمني فمن ذا الذي أتضرأ إليه فيرحمني إلهي وكما فلقت البحر لموسى فنجيته من الغرق فسل وسلم يا رب على محمد وآل محمد فنجني مما أنا فيه من كرب بفرج منك عاجل غير آجل وبرحمتك يا أرحم الراحمين ما توجزي إن ذي بلاشو يعني كلام مناشو الله يقبلاشو هالمستجاب نو دعاء مستجاب نو بجرش بارو جاتشون أثوت ومال تقبل كتهنن كذابو هلا انتنا سلا مولد دموم سيوتو طيقو تندينو ان مولد اناكبر نينا سلوت غزي مدن متادرغوت يزان غزي سلا بقى يعني سيره النبي ان سنه متاسله سلا هنا منم شجر لهم اكبروا اكبروا على استفسرني هي نجر يهنن انتن يملسو يهدعاء من نوربت يهون بيينا ويهنن انتن find out لما درك بيينا بارك الله فيكم جزاكم الله الف خير مايك فري وعليكم السلام ورحمة الله وبركاته وحسبنا الله ونعم الوكيل كونجوت اياك انو اليوم موق ايالي سايك ازك السايبرد انو لما لسي فلكوت كرتار قول لين باشانا الخطيب تنش لك أدما تشبينه أنا هتاشن عند نجار لاستوسش ماني يوم نجار صحف ستاجني ماني يوم نجار كتاب ستاجني زنبلش أم ببس تردش فرد على مسألة مكنياتهم أهوني ألشو نجار هوتين بمولو كنو ممكن إني كم تو بلاي مسألة أم ببير له ممكن كهيا بلاي شيخوش كشيخوش تنبرك علم وسجال له بزو بحث أرجع إيه حديث بجوري ألف ياكم سميتش ملاكم عند بيوم ملاكم لكن عند نجار لما استوسي فلكوت صوفية أمي بالو علو صوفية أمي بالو بدون علو نجا إن شاء الله بدارو بلال بدم بكتكثر لا شون يوم أدل ست أشين هون حسبنا الله هون يعملو كين يزال إيه نجا درس أشين ناي كنا جودي درس أشين سلا صوفية نا النزي أحباش مزاس قبواتشو النز شيء عم إزاز كبوهاتشو النزا تقلالا كسنة يراك أسو هلو صوفية إبالال يعني ويم دمو كسنة يراك إيه ويم كسنة وجه إيه هونو ما نين يوم سو يعني هذا مخالف للسنة إن تقلالا هذا يسمى يعني كدين وجه إسله هوني أهوني ألشو الدعاء يعني المعنى صحيح معنو صحيح نو قن رسول صلى الله عليه وسلم اندزي حالو يمي بالنقر اني قالكو والله يهن بمتو يمي قطر مصحفتنا بمتو يعني بعشرات يمي قطر علماء وشو يبزي ادمياتشين يغنياتشو يهن حديث سيانبو ويمسيلو السمانم قن اندزي اندياو ميانش حديث بتقام قلال نو يعني مالتي لسلس يالي نو كزيه باسكو نو يالو بنبياتك صلى الله عليه وسلم توسل كلا درجاتك الله يقبله ملال ين أين الدعاء كلا درك دمو ين الله سبحانه وتعالى رحمة يورد الله ملال ين كدرك دمو متو متو متو شي شي شي اتف دمو أجر الله بك أبرات تتأيكم اندزي أنت بمولو حديثوك ضعيف موضوع أن مكذوب يهونو حديثوك بزو سلالو زور بلن على ما يثنو بتأمترو حديثي أخي يتوقو حديثوك هلو حديث بخاري ومسلم وفي الصحاح ብዙ ስላሉ ጀናም ያስገቡ ብዙ ስላሉ እነዚህ እነዚህ መተው ነው እና እሄቴ ይሄን ሐዲስ እንዳላነበሽው እርሽው መርሳት አለብሽ تمام አንድ ሁለተኛ ደግሞ መውሊድ አርጉ የሚባሉ ይውልሽ ከዛ ጋር የተያዘ ነገር ነው ስለዚህ ነገ ኢንሻአላህ ምን ብለን ነው የምንጀምረው በቁርአን የدرسነው ኢንሻአላህ لا إكراه في الدين قد تبين الرشد من الغي يميلو كآية الكرسي بوهالا آية الكرسي لاي نو ياس قومنو كذا جمران نجي بادارو بلال انك اتلالن بزي بدرم اتلالفال نا إهن موضوع عن ستن إن شاء الله الله ولي الذين آمنوا يخرجهم من الظلمات إلى النور يميل بلو قال بزا عن ستشي سلي صوفيانا سلي موليد سلي خرافات يميل درقو سلي النزي يعني تقلالا سلزي سنناقر كسونا وجه يالو هزبوش احباش ناتشو شيعا ناتشو صوفيا ناتشو يعني من دن ناتشو من دن ناتشو هلو بزاكرت اتاس قبتاتشو نقايا متسمو الدرس ترو انتن لساتاتشو سلميتشل اهتي حسبنا الله ونعم الوكيل يي حديث اندالا نببشو ارشو ولتنيا موريد ادرقو يمي لو نقر يعني مسرت يلي لو نقر نونا يهن يتأيك شو بتاما مساق ان شاء الله مكنياتهم لسميو تشاتشن عند تنبيه مستثم بتام طرو نو ان شاء الله انا مايكو للخطيب انا لوندماشن باشا يتوالله ان شاء الله نعم انا ين قدرساتشن انا كنا قدرساتشن يسنينا ماكسونيو ان دايل في باتشو كلاتشون بتكتاتلوت بتام تكملنا غنيال ان شاء الله مايك فري السلام عليكم ورحمه الله وبركاته وعليكم السلام هنا جزاك الله خيرا شيخنا انتم جزاشن الله يكفلش هتاچن حسبنا الله مجمريا بزيو تچماري ادلم بس انده حساب ولا موچ اسقمطوت نغر مندنو عند نغر عباده سيبال ماثر مهون አለበት ማለት ከነብያችን ሰለላሁ ዐለይሂ ወሰለም የተያዘ መሆን አለበት ማለት ነው ይሄ ነገር እንዴ ብታረጋው እንዴ ሞ ይሁን ለሃል የሚልህ ነገር ካለ ማለት ነው ሐዲሱ ሳ ከየታገኘው ተብሎ መጠየቅ አለበት ማለት ነው አሁን ያመጣሽው ዱዓ እሱ ሐዲስ ነው ማለለውም ሐዲስም አይደለም አስላን ሰው ዮም ያመጣውም ሐዲስ ነው ብሎ አይደለም ይሄንን ዱዓ እንዴ ብታደርግ እንዴ ይሁን ለሃል ነው ያለው አይደለ ስለዚህ ሐዲስ ተደግፎ ሐዲስን አስመርኩዞ ስላል ሆነ እና ተቀባይነት አይኖርም ከመጀመሪያው 100 ጊዜ ብታረጋው 100 ጊዜ ብታረጋው እንዲሆን ልሻል ምናምን የሚባል ነገር እንደዚህ እንደዚህ የሚያሳሰሉ ነገሮች ሐዲስ ከሐዲስ ጋር ያልተያዘ ነገር ከሆነ ለሁሉ ጊዜ ቃይዳው ወደ ጎን ብትተዩ ነው ጥሩ በተለይ ደግሞ አሁን ራስሽም ራስሽ ማሻአላ ተጠራጥረሽ ራስሽ ይሄንን መጠየቅሽ ጥሩ ነው ሌላው ሼኻችን ጀዛሁላሁ ኸይራን ሼኽ ኢብራሂም ቀደም ስለ ታሪኩ ሰላት ሲናገሩ አንድ ነገር ተዝ ብሎኝ አንድ ነገር ተዝ ብሎኝ ምንድነው ያ ሰላታት ሰግደ ማን ተምናምን ስንለው ሰላት የሚሰግዱ ሰዎች ከዛ የበለጠ ኮኔ ቀልቤ እኮ በጣም ጥሩ ነው ያኔ ኑር ነው ልቤ ብርሃን ነው ሰላት የሚሰግዱ ሰዎች ሩባማ ጨለማ ሊሆን ይችላል አለ የሚሉት እንትን እሱ ጋር አንድ ሐዲስ ጋር የሚቀርን ሆኖ ስላገኘው እሱ ተዝ ብሎኝ ነው አሁን ከቀደም ራሱ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው የሚሉት الصلاة نور يلالو الصلاة نور والصدقة برهان الصلاة برهان نو يلالو خلاص نور نو يلالو النبي صلى الله عليه وسلم قالت نو السجن صلاة كرتو صلاة ميسجد سو راسو تشلما نو يميل نجر سبحان الله يعني بزو جهل اللي باقراتن بتلي انقدي الله عند شيخ ابراهيم انا داعي وش انقدي ولكن ما الله يارجن እንደዛ አይነት አላህ ያብዛልና ይሄን جہል እናስወግድ አላህ ያድርገን እቺ ነው ለማለት ነው ማይኩን ብዙ እንዳል ይዝባቸው بارك الله فيكم والسلام عليكم ورحمه الله وبركاته እንግዲህ ከዚህ درس ወጥተን ሰሚዎች እንሆናለን ኢንሻአላህ እንከታተላለን እህቴ ሐስቡን الله ونعم الوكيل እኔምኮ የነቢያችን ሐዲስ ነው ብዬ አይደለም የተናገርኩት ግን መስማትሽ ጥሩ ነው እኔ ግን አንነገር ልንገርሽ ማንኛውም ሐዲስ ተብሎ ሲወራ ወይም የሼህ ንግግር ነው ብሎ ሲወራ መጀመሪያ መጠየቅ ያለብን ከየት አመጣው ለምሳሌ 100 ጊዜ ያኺ በሱፊያ بمتوش يمي قطر والو لم سالي سبحان الله والحمد لله ولا إله إلا الله اندزي كالي متو اندقزي يهن اللو كيتا متحو تلو الله طيب ان لم سالي سورة الفاتحة كارتو قل والله قزي قل والله دمو أسرى سبات قزي كارا اندقنا قل عزو سلاسة سوست قزي كارا يهن يهن من دار لو كيتا متحو تلو الله يفلقون سو يعني سيدنا مالك بن أنس يالوث نقر الزي لاي بتام متكاسي أسفل لقال سيدنا مالك منالو عندك أن كل كلام يقبل أو يرد يمن نن يوم سو مهما كان الإنسان تكباين نتعلو عندان قزيم تكباين نتلاين ورد شلال إلا صاحب هذا القبر قالوا سيدنا مالك يزي قبر بالبيت اللي هو نبينا محمد صلى الله عليه وسلم سلزي يا شيخ نقر شيخ قالي اندزي بلوال شيخ قالي اندزي بلوال سبال إيش إنك قبلونا كيت متى هل هو حديث النبي صلى الله عليه وسلم هل هو حديث مثلا قرآن أو ثابت في الدين سوكو عالم هنا عما درقو انت فلق لنا قريت شلال سلزي مجمرة نقر فرسند هنا بمتاكو عليش راسو سويو مولد درقو مالثو بقى صوفي مهون انتاكو عليش ولتنيا نقر دومو اندزي أنا سناقين أهون تقلالانو من نقر يوالو لحسبون الله ونعم الكل سايون لهو اللاتشن عند قاعدة عند مسسون نكتل مانين يوم نقر يه كادر رقى يهن من دالو يه كادر رقى يهن جزاء اللو يميبال نقر مجمع اعرضه إلى الكتاب والسنة نا بقرآن الليه نقر يلم بسنة اللي يلم طيب ما نالو أو بكر صديق عمر عثمان علي قالوث لا طيب كيف هامتاو يسويو ان تولو بلن ان قبل بزوشي تاقالاچو عند كان سلا حديث تستمر بدارو بلال من الكواچو وين ببدر نو مثلاي 300 شي حديث ضعيف ان موضوع عليه نبياچن صلى الله عليه وسلم يالالوت يالاسبوت قرصو بافاچو يالمطا بتكبراچو يالمطا يا نبياچن حديث يال هونا نجر اسك 300 شي يميهلو احاديث ضعيفه وموضوعه مكذوبه سلالو متنقق قلبن نو ملو سلازي بارك الله فيك اولا ندنكراكر ادركشن ثانيا نجر دمو يهن يا شيخو قال يعني منم اينت كاون بهالا كشنقلات اوچيو هلاونت يلوم ثانيا موليد ارغو يا مالتو قدايم قرصو يي نجر كسنه يمغراچ نجر سلهونه بزي لاي ان شاء الله مايك انتنو قرفاون لم يمطوا وندموش بنتواچو يشالال نو ملو ما ادري توداجي كزي بلاي كالش مايك فري لالو ان شاء الله اوكي السلام عليكم ورحمه الله وبركاته اوكي اني مدعو ام بتملكتنا يهونا مصحف الله زي يدعو مصحف نو كن 99 الله سموتش قالو ان ك 99 يا الله سموتش ياندندون ለምሳሌ እያንዳንዱ 99 አላህ ስሞች ከሰላት በኋላ ከሰላት በፊት ወመል ጁምዓ ከሰላት ለፈጅር በኋላ ተጠቅሷል ስሞቹ እነዚህን ስትሉ ለምትፈልጉት ነገር ሁሉ ብሎ ክላስ ተደርጎ ተቀምጧል እና ይሄንን በተመለከተ just በስራቱን ንስሊየ ነው ተሳከላ ሁሉ ለምሳሌ ያሐፊዝ የሚላለ ግን ለነገሩ በሌላ ቋንቋ ነው ተጻፈው እንትሉ ለምሳሌ ይሄንን ያሐፊዝ የሚለውን በቀን 16 ጊዜ የምትደጋግሙት ከሆነ ፕሮቴጅ ማለት ከሁሉም ነገር ፕሮቴክት ትሆናላችሁ ከብዙ ነገር ትጠበቃላችሁ የሚላለ እንደዚህ ይያለ እስከ 99 ድረስ ይቀጥላል ማለት ነው اني سلا صلاه تنسى صلاه الجمعه متيك فلجي ان شاء الله ابو محمد جزي قالوا تملسلنيال قال هنا استاذ حمزه وي دمو باشا ان شاء الله مندنو صلاه الجمعه فرد نو يتوقعه نو كن بورست عند وي ولت نو ثوست عند عندهم دمو اربع جزي كزي بلاي ميس مارج يلبهم كزي بلاي صلاه الجمعه ان متو يلبهم بيانس عند جمعه ولت جمعه قال تمشي انكو قال هيد ካልሆነ ይባላልና ኢንሻአላህ ሐዲሱ ላይ በደም ቤትኛው ላይ ነው ተበቃርቦ የሚናገረው ኢንሻአላህ ስለሰለማ ፈልገን አንዳንዴ ሳይመች ስራም ፍቃዳተ ጁማዓ ላይ እንድንችላለን ኢንሻአላህ ስለዚህ እንሽዋራ ያፈልገነው ጀዛከላሁ ኸይር ማይክ ፍሬ